لعلهم تفسروا يقوما أفلم يسروا كم لولاهم صبت له مسرتنا ولذلك يتنسونا نشوى دهالا عن دهول التهات ممالسنا ربنا لما إياس أفلم يسيروا في الأرض فتكون لهم قلوب يأكلون بها. الله سبحانه وتعالى فيجزيه يتلاقي نبياتا اندلاكنا ملكتوش اندعو اندعو الردين يسول الجوش يا ملكت بمدرسات شو جزيك اللبونا يالله شو بمكبل الناف كارم بمكتل رون سيكبلو ليلو اتشلق من يوش ناشر رن يوش جمو يلما جتن ستاك بمكتل لهلت يزمي كفلو مهونن بطلق عقامي قلتا እና ሁለቱንም ደስራው ተታቸው ካዲውንም እንደ ካዲው አማኙንም እንደ አማኙ ሰከቢው አጋውን እንዲያዘጋጀለት እየገለጸ ነበር የመጣው ማለት ነው። በዛ መሰረት አላህ Subhanahu Wa Ta'ala ሱነቱላህ ላ ተተገየር ወላ ተተበደል የሱ ፍርአትና ለማይ በማንም ተጽኖ መቀየርና መለወጥ ስለሌለበት ሆኔ ያለውን ነገር እንደሚያደርገው ያረጋግጥናል ብዙ ጊዜ ማለት ነው። አፈለም የሲሩ في الارض ኢላ ናንዚ በመድር ላይ የሚገኙ ህዝቦች ለመሆኑ በዚህ በመድራቸው ቀዳሚዎቹ ህዝቦች ያጋጠማቸውና የደረሳቸው ነገር ለማወቅ ለምን አይሄዱምና ይንቀሳቀሱም ጥናትና ምርምር ለምን አያደርጉም ኢላ አረበዚሽ መድር ላይ ብዙ ጊዜ ተደጋጋሚ የሆነ ፍርአትን አሳይቻለሁ ከጥላቶችም ሆነ ለወዳጆች እኔ የምነግራችሁ ታልተዋጠላችሁ እናንተ ራሳችሁ ባይነ መስከረነት በመድር አቅጣጫ በያቅጣጫ ተንከታክታችሁ ያለፉትን ህዝቦች ታሪክ ለምን አትዳስሱም ይላል። ከታሪክ ማማር ብልህነት ነው። ከታሪክ የማይማር ራሱ ታሪክ ይሆናል። ስለዚህ በመድር ላይ ለምን አይሄዱም የሰው ልጆች? ፈተኩና ለሁን ቁሉቡ ያቂሉ ነቢሃ ሲሄዱ ደግሞ እንዱ ዝም ወንደንሰሳ መጓዝታ ይሆን የነቃ የበቃ ልቦናውን አስተጋይቶ መጥፎና በጎውን ለመለየት ቀልቡን አስተካክሎ መጓዝ አለበት መንቀሳቀስ። ያቂሉ ነቢሃ በልቦቻቸው የሚረዱባቸው ሰዎች እንግዲህ በነፃ ህሌና አንድን ነገር ለማጥናት ተፈለጉ ያሉትን በመድር ላይ ያንገኙትን መረጃዎች ተመርኩዞ ገሌ ጥፋተኛና ክፋተኛ ነበር ምን አጋጠመው ገሌ ደግ ነበር ምን አገኘ የሚለው ነገር ያጠና በቀላሉ ማንኛውም የሆነ ነገር አይቀየርም ማለት ነው። ወደፊት የሚመጣ ነገር ነው አንድ ሰው ማስተካከል የሚችለው ያለፈ ነገር ግን የሆነው ሆኖ አልፋል። አንተ ልትጨምረው ልትቀንሰው ልትለውጠው የምትችለው ነገር አይደለም እሱ ደርስ ነው የሚሆነው ትምርት ነው የሚሆነው ማለት ነው። እና ማን ምን ፈርቶ ምን አጋጠመው የሚለው በኸይሩ ሆነ በሸሩ ሰው ልጆች መስተዋት ነው ማለት ነው። ወደፊትም ይሄን አይነት ነገር የሰራ ውጤቱ ይሄ ይሆናል ወደሚለው ድምዳሜ ለመሻገር ያለፉትን ታሪኮች የደጎችንም ሆነ የመጥፎችን መገምገም አስፈልጊ ነው ማለት ነው። እነዛን ነገሮች ታዲያ እናንተ በነፃ ሌና ልቦቻችሁን አስተካክላችሁ ለመረዳት ተዘጋጅታችሁ ለምን በብድር ላይ አትንቀሳቀሱምና የታሪክ አቋሮችን አትዳስሱም ይላል። እና አቅሎቻችሁ የሚረዱ መሆን አለባቸው። አው አዳኑ ይስማዑነ بها እንዲሁም ደግሞ የሚያዳምጡባቸው ጆሮዎች ሊኖራቸው ይገባል። እንዲሁ ዝም ብሎ የተንጠረፈፈ ጆሮ ሳይሆን በሚገባ መረጃዎችን የሚረዱ የሆኑ የሚያዳምጡ የሆኑ ጆሮዎች ይዛችሁ ብትንቀሳቀሱ ተጨባጭ ሁኔታ ልትደርሱበት ትችላላችሁ። فإنها لا تعمل أبصار وكذلك أبصار مبصرة عندما علتنا سياقه سلم يعملك إنا يترويهم وعينوا اتنزاتشو مبغاز من كثاك استجلال اللاتشو غين عندان بجزية عينوا اندور الظاهر عيني يتنكوال لرو يتنكوال لرو حاجك عن أونة إما يهو أعلو عيناتشو يتاو رباتشو بزوشناتشو إلا ولكن تعمل قلوب التي في الصدور يظاهر عيني يتنقوال للا يتعي يهل لنا عيني يتعوران ما يهل لنا عيني كتعورا يظاهر عيني منورو من ما يتكمن إلى الله سبحانه وتعالى بزوكي هنو شكرها شمعان ظاهر يا عيني عشو انقوال للا كل يا عيني عشو يوست لنا عيني عشو سلل للا ከአህያና ተበሬ አይን የተሻለ አይደለም ይታጨው። ማንኛውም ነገር ዛህሩን ያሉ ውስጡን ግን ትንታጅ አድርገው አጥምተውና ተመራምረው በህሊና አይናቸው መዝነው ሊወስኑ አይችሉም ማለት ነው። የዚህ አይነት እንግዲህ እንቅስቃሴ በቅልቦና ታሪክን አጥምቶ ተዛ ለመማርና አቅጣጫ ለመቀየስ የሚነሳ ሰው ቢኖር ታሪክ ራሱ በቂ አስተማሪ ይሆን ነበር። ሰዎች ግን ትክክለኛ ሐዋሳቶቻቸውን በአግባቡ መጠቀም ባለመቻላቸውና ከታሪክ ትምህርት መቅሰም ባለመታደላቸው ምንጊዜም እንደገና መልሰው ታንን ስህተታቸውን በመድገም ላይ ይገኛሉ በማለት ይወቅሳል ማለት ነው። እና የሰው ልጅ ሰው እንደመሆኑ ከሌሎች ነፍሳትና እንስሳት የሚለየው በአቅሉ ነው፣ እንደገና በመነጋገር በመጠያየቅና በመመራመር ነው። እነዚህን ነገሮች በአግባቡ መጠቀም የማይችል ሰው ከእንስሳ የተሻለ ጉዞ አይደለም የሚጓዘው ነው የሚለው። ወይስተአጅሩነ ከቢል አዛብ፣ እንዳውም የሰው የጠፋ የከፋባቸው ጭራሽን የባሰባቸው አንተ ይህንን የጌታን መልእክት ካልተቀበላችሁና ካልተከተላችሁ ቅጣት ያሰጋችኋል ብለህ በምትነግራቸው ጊዜ የድርቅናቸው ብዛት የታለ ይመጣል ያልከው ቅጣት ለምን አልመጣም እያሉ ይማጎቱሃል፣ ሊከራከሩሃል ይላል። ወለን ዩክሊፍ አላሁ ወዕደህ፣ አላህ ቀጠሮውን አይጥፍም በላቸው። እናንተ ያው የማይደርስ መስሏችሁ ብትወተውቱም አላህ አመጣዋለሁ ያለውን ቅጣት ማምጣቱ አይቀርም፣ ጊዜው ስላልደረሰ ብቻ ነው። ጊዜው በሚደርስበት ጊዜ ይመጣላችኋል፣ ታውታላችሁ፣ አይዟችሁ፣ አይቀርባችሁም በላቸው። ባትሉትስ አላህ ቃል ኪዳኑን መቻ ፈርሳል። ዋደው አላህ ሱብሓነሁ ወተዓላ በኸይርም ለገሌ እንዲያረግለታለሁ ካለ ያቺ ነገር መፈጸሙ አይቀርም፣ በመጥፎውም ገሌን እንዲያረገዋለሁ ካለ ያ ነገር መፈጸሙ አይቀርም። ግን መጣለቱ ወቅት ነው፣ የሚፈጸምበት ነገር ወቅቱ ስላልደረሰ ብቻ ሊቆይ ሊዘገይ ይችላል እንጂ እኔ ያልኩት ነገር ይቀራል ማለት ዘበት ነው በላቸው ይላል። ወኢነ ወመን ዒንደ ረቢከ ከአልፊ ሰነቲ ሚማ ተዑዱን፣ አንድ ቀን ደግሞ በጌታ ዘንድ አንድ ቀን የሚባለው ክፍለ ጊዜ እናንተ በሺ ዓመት የምትቆጥሩትን ዘመን የሚያክል ነው በላቸው ይላል። ማለት ምንድነው? አላህ ሱብሓነሁ ወተዓላ አይቸኩልም። ማንኛውንም ነገር ገና ሳይፈጠር በፊት ውሳኔ ቀጠሮ ይዞለታል። ያ ነገር እስከሚደርስ ድረስ የፈለገው ነገር ቢሆን እንጫጫ ምንም ተክራ ያደርግበትም ማለት ነው። እናንተ ትንሿ ነገር ወዳውኑ ካልተፈጸመች በስተቀር ተዋለች ታደረች የቀረች ተረሳች ትመስላችኋለች። አላህ ደግሞ እንደዛ አይደለም የሚያስበው። ለምሳሌ ሺህ ዓመት የሚሆነውን ሺውን ዓመት እንደ አንድ ቀን ነው የሚቆጥረው ይላል። አንድ ቀን እንደ አንድ ነገር ቆየ ዘገየ የሚባለው እኛ ሁለት ቀን ሶስት ቀን ካለፈ በቃ ቀረ ነው የምንለው ማለት ነው። አላህ ግን ሺውን ዓመት እንደ አንድ ቀን ነው የሚቆጥረው። ስለዚህ የድኹሉ ልፉቀራኡ አልጀነተ ቀብለ ልአኽንያኢ ቢኒስፍ የውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። የውመል ቂያማ ሲሆን ድሃዎች ሙእሚኖች ሷሊሖች ከሆኑ ከሀብታሞችና ከባለጸጋዎች በግማሽ ቀን ቀድመው ጀነት ይገባሉ አሉ። ካሉ በኋላ ምን አሉ? ይሄ ግማሽ ቀን ማለት ምን ማለት ነው? ቢኸምሱሚአቲ ዓም አሉ፣ 500 ዓመት ይቀድማሉ። የአንድ ቀን የሚባለው በአላህ ስሌት ሺህ ዓመት ነው። ስለዚህ ግማሽ ቀን ፉቀራዎችን ያስቀድማቸዋል አሉ ማለት ነው። ስለዚህ እንግዲህ በአሁኑ ጊዜ የተለያዩ ወዕድና ወዒዶችን እየሰማን ዛሊሞች ዓለምን እያመሱ እያተራመሱ አላህ እንደ ዝም አላቸው እንላለን በችኳሉ ስሜት ማለት ነው። እኛ ትግስታችን እየተሟጠጠ እየተናደር እንዴት አላህ ዝም አላቸው? እንዲያውም እነዚህ ሰዎችን ሁሉ እያደረጉ ዝም ካላቸው አላህ የሚባለው ነገር እንደሌለ የሚሰማቸው ሰዎች አሉ ማለት ነው። የህዝብ የዋህነታችሁ ነው። የኔና የእናንተ አሰላል የተለያየ ነው። እኔ ማንኛውንም ነገር አስፍቼ ነው የማየው፣ እናንተ ደግሞ አጥብባችሁ ነው የምታዩት። አንድ ነገር አሁን አንድ ችግር ከተፈጠረ አሁኑ ወደ አሁኑ ትኩሱን ምላሽ ካልሰጠ በስተቀር የሚያደርገው አይመስላችሁም። እኔ ደግሞ ያ ነገር ሳይፈጠር ሳይከሰት በፊት መቼ እንደሚሆን አውቃለሁ፣ መቼ አጠፋውን እንደምሰጥም አውቃለሁ። ለሁለቱም ቀጠሮ ይዤላቸዋለሁ። ያቺ ቀጠሮ ስትደርስ ብቻ ነው እርምጃዬንም የምወስደው እንጂ በደመ ነፍስ እንደናንተ ወደ አሁኑ አንድ ነገር ሲከሰት የማደርግ አይምሰላችሁ። የኔና የእናንተ አሰላል የተለያየ ስለሆነ ነው ችግራችሁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ተረበት ሰዓቱን ሸከል ቀመር ይላል። በተረበዚህ ሰዓት የአታ አምሩ ላይ ፈላ ተስተጅሩ ይያለ በተለያየ ጫማ ራሱ ደርሷል ተቀርቧል ይያለ ይናገራል። የተጠነደረ 400 ዓመት አለፈ የታለ ጫማ የደረሰው ይላል ማለት ነው። ከና አንድ ቀን ተኩል አልሆነም በዘበሱ ስለት ማለት ነው። አንድ ቀን ተኩል የሚሆነው መቼ ነው? 1500 ሲሞላ ማለት ነው። አሁን ገና 1436 ላይ ነው ያለ ነው። አንድ ቀን ተኩል አልቆየም ስታን የተፈጸመው ነገር ሁሉ በአላህ ስለት አንድ ቀን ተኩል አላለፈውም ማለት ነው። እኛ ግን እንዴት ነው ሁሉ ጊዜ ልው አላህ ዝቶ ሲያበቃ ለምን ዝም አላቸው እንላለን ማለት ነው። እና እናንተ እንዳንድ ቀን የምትቆጥሩት እኔ እንዳንድ ቀን የምቆጥረው ሁለቱም አንድ ቀን በሚለው ይገለጣል። ግን እኔ አንድ ቀንና እናንተ አንድ ቀን የሺህ ዓመት ልዩነት አለው። እና እኔ የሺህ ዓመት የተባለውን በእናንተ ስለት አንድ ቀን ነው የምለው። 2000 ዓመት ከሆነ ሁለት ቀን ነው የሚሆነው ማለት ነው ባኒ። በእናንተ ግን ቀን የ24 ሰዓት ናት ቀን የምትሏት የስለታችሁ ነው ለስተት የሚዳርጋችሁና እኔ ማንኛውንም ነገር ይሆናል ካልኩት ፈቅ ዘቅ የሚል ነገር የለም ቀጠሮ ሲደርስ ይፈጸማል። ያ ነገር ስላልደረሰ እናንተ ግን ብዙ የቆየና ያዘገየ መስሏችሁ በቃ ይሄ ነገር ቀረ ትላላችሁ። እኔ ግን ቀጠሮው ገና አልደረሰም ነው እምላችሁ ይላል። ወካይ ምን ቀሪያቲና አምለይቱላሃ ወሄ ዛሊማ። በዚህ መሰረት ስንትና ስንትናቸው ተከተማ የተከተሚዎች ብዙ ቅፋትና ጥፋትን እየሰሩ ብዙ ጊዜ ሰጥቷቸውና ያዘገየዋቸው ይላል። ከናንተ በፊት እንግዲህ ብዙ ህዝቦች አልፈዋል። እነዛ ህዝቦች በጣም የገረሩና የጠመሙ ነበሩ። በአለም ላይ ብዙ ትርምስ ፈጥረው ነበር ማለት ነው። እነዛ ሁሉ የከተሜ ህዝቦች ከኛ በላይ ማን አለ እያሉ ሲደነፉና ሲፎክሩ ልምብዬ ያላየሁ ያልሰማሁ መስልዴ ዘመናትና አመታት ያስቆጠርኳቸው ብዙ ናቸው ይላል። ወይ ዛሊማ እነዛ ከተማ ነዋሪዎች የለየላቸው በደለኞችና ክፋተኞች ነው እያሉ ያን ሁሉ ግፍና በደል እየፈጸሙ እኔ ግን ያላየሁ ያልሰማሁ መስልዴ ያቆየኋቸው ስንት መሰላችሁ? አንድ ሁለት ተብለው የሚቆጠሩ አይደሉም በጣም በርካታ ናቸው ይላል። ፈማ ፈስቷ ከዛ ቆየዋቸውና ዘገየዋቸው ማለት ተውቋቸው ማለት አልነበረም። ሁሉንም ደግሞ ቀጠሯቸው ሲደርስ ይዣቸዋለሁ በቅጣት እጄ ይላል ጠብቻቸዋለሁ። ወይ ለየል መስይር ማንም ጥጋበኛ የፈለገውን ያህል ቢፈነጭ በመጨረሻ ዘሎ ዘሎ መመለሻ ወደኔ ነው እኔ ጋ ነው የሚመጣውና የትም ሂዶ አያመልጥም። በዛ መሰረት ብዙ ዘመናት ያውም እንደናንተ አጫጭር እድሜ ሳይሆን በመቶ በሺህ የሚቆጠሩ አመታትን ማናለብን እያሉ ሲያክራሩ የነበሩትን ሁሉ ቀጠሯቸው ሲደርስ ያዝኳቸው እጅግ ብዙ ናቸው። ይህንን ታሪክ ብትረዱ ኑሮ አሁንም እነገሌን ሁሉ ዘመኔን ሁሉ ግፍ እየፈጸሙ ዝም ብሏቸዋል እንዲያ ካሁን በኋላ ምንም ነገር የለም ብላችሁ ልትደመደሙ ባልቻላችሁ ይላል ማለት ነው። ባለፈውም በቅርብ ያለፉት ለተላላቅ ነብያቶች ኡማሞች እንደ ምሳሌ ተጠቅሰዋል ማለት ነው። ወይከዲቡከ ፈቀድ ከዘበት ቀብለሁም ቀውሙ ኑህ ኢላ ለምሳሌ ባለፈው ገጽ ላይ የነሱ ስንት ነበሩ ስንት ዘመን ነው የቆዩት? ነብዩላህ ነው ለ950 አመት ያህል ነው በትግል ላይ የቆዩት። ያን ያህል ጊዜ ሲቆዩ እንግዲህ እሳቸው በሐቅ ላይ ናቸው። ህዝቦች ደግሞ ጭልጥ ባለ በኩፍርና በሽርክ ላይ ናቸው። በዛው ላይ ነብዩን በየቀኑ ይደበድባሉ ያሰቃያሉ ተከታዮችን ቁምስቅል ያሳጣሉ። በዚህ ሁኔታ ስንት ዘመን ቆዩ? 950 አመታት ማለት ነው። እኛ ግን አንድ አመት ሁለት አመት አንድ ችግር ተደረሰብን ወደ እርምጃ ካልተወሰደ በስተቀር خلاص ትተናል ብለን ቁጭ እንላለን ማለት ነው። እና ይሄን ያህል የቆዩ ናቸው። እና አድ እንደዚሁ ከዚሁ በጀዚረተል አረብ በየመን አካባቢ የሚገኙ የዘመኑ ሀያላን ነበሩ። እና አላህን ፍሩ አላህ ያጠፋቸዋል ሲሏቸው ነብዩላህ ሁድ ምን አሉ? ማን አሸዱ ሚና ቁዋ አሉ። ባክም ተስፈራራውን አስፈራራ አይዱል ቁርአን ማን ነው የሚደፍራት? ማንተ ጌታ እንደምትለው እንደውም አንዲ ነው አንዲ ቀርቶ ዓለም ኃይል በሙሉ ቢመጣ እኛን ሊበግር አይችልም ብለው መግለጫ የሰጡ ጎበዞች ነበሩ ማለት ነው። ከሙሉዎችም እንደዛው ነበሩ የሳሌህ ሰዎች ማን ነው ወቆሙ ኢብራሂም የኢብራሂም ወገኖች ደግሞ ኢራቃውያን ነበሩ እንደዛው በጣም የተገቡና ጣራ የደረሱ ነበሩ። ቀሙሉጥም እንደዛው አሳቡ መዲየነ እንደገና የመዲን ሰዎችም የሹአይ ነብዩላህ ሹአይ ሰዎች ማለት ነው። ከዛም በላይ እንደ ፈርዖን ጣሪያ አማ አነ ረብኩም አልአላ ማአልምቱ ለኩም ኢላሂን ያለው ጎበዝ ወኩዲ በሙሳ ሙሳን ተስተባበረ እንደማንኛውም ሰው ተቆጥሮ እንግዲህ ነብዩላህ ሙሳ ከዛ በፊት ካለፉት ሁሉ ነብዮች እጅግ የላቁና ሙዕጅዛቸው የጎላ ታላቅ ነብይ ነበሩ ማለት ነው። እሱ እንኳን በካህዲዎች መስተባበሉና ተቃውሞ ማግኘቱ አልቀረበትም። ፈአምለይቱ ሊለዚነ ከፈሩ አለ። እነዚህ ሁሉ ታዲያ ያን ሁሉ ማናለብን እያሉ ሲጨፍሩ ዘመናትና ዓመታት ሲያስቆጥሩ ያላየው ያልሰማው መስልዬ ዝም ብዬ ቆይቻቸዋለሁኝ ፈቀጠሮ እስከሚደርስ ድረስ ثم اخذتهم መጨረሻ ግን ቀጠሮ ሲደርስ እያንዳንዳቸው ያዝኳቸው እንጂ ዝም ብዬ ተውኳቸው ይላል። ከከይፈ ካነ ነኪር በሚይዛቸው ጊዜ ግን ተቃውሞዬ እንዴት ሆነ? ቀደም ሲል እንግዲህ ጌታ የሚባል ነገር እንደሌለ ከኖረም ደግሞ ምናልባት ፈርቷቸው እንደሆነ ገምተው ነበረ ማለት ነው። ሲይዛቸው ግን ዲባጥ ነው የመጣዋቸው። ማቅጣቴ ይሄ ነው ተብሎ የሚገለጥ አልነበረም። ምን ያህል አንገብጋቢና አደልካ ተራሽ ነበረ ጥይኔ የታያያዚ ይላል። ያንን እንግዲህ ተገንዝበው የሰው ልጆች አሁንም ያሉት ተረኞች እንደዛው ቀጠሯቸው ያለ መድረሱ ጉዳይ እንጂ ተደረሰ አይተዋቸውም። እያንዳንዳቸውን ዋጋቸው ይሰጣቸዋል ማለት ሲገባ ያለፈውንም ታሪክ ረስታችሁ ያለውንም ተጨባጭ ሁኔታ ዘንግታችሁ አንድ የተወሰነ ጥጋበኛ ተነስቶ በአንድ አካባቢ ችግር በሚፈጥርበት ጊዜ አላህ ታውን ዝም ብሎታል ወይ ወዶታል ወይ ትቶታል ብላችሁ ቁጭ ትላላችሁ። እንደዛ አይደለም ነገሩ። ለምን ታሪክን ወደ ኋላ መለስ ብላችሁ አትዳስሱም ይላል ማለት ነው። ወኢለየል መሲር እና የሁሉም ነገር መመለሻ ወደ እኔ ነው። ፍጡሮች እንግዲህ ጥላቶቻቸውን ቶሎ ለመቅጨትና ታጭር ለመቆጣጠር የሚሞክሩና የሚወሯጡ ስለምንድን ነው? ተራሳቸው ስለማይተማመኑ ነው። ጥላት ተዋለ ታደረ እየጎለበተ ይሄዳል እና ህንድ ጊዜ ሳይቀድመ ይልቅ ደግሞ በሚል ፈሪጥ ነው ሰዎች የሚሮጡት ለማጥቃት ማለት ነው። አላህን ማንን ይፈራል? ብትል ብታድር ብትቀር ዝሮ ዝሮ በፈለገው ሰዓት ለመያዝ ዝግጁና ብሩ በራሱ የተማመነ ስለሆነ አይቸኩልም። ሰዎች የሚቸኩሉት ስጋት እየገፋቸው ነው። ዝምታልኩት ይቀድመኛል የሚለው ነገር እንዲሮጡ ያደርጋቸዋል ማለት ነው። አላህ ግን ሱብሃነ ወተዓላ ማንን ፈርቶ ማንኛውም ነገር እሱ በመደበውና በወሰነው መሰረት ነውና የሚሄደው። መጀመሪያውንም ሲፈጥረው ምን ያህል እንደሚያጠፋ እንደሚያከፋ ያውቃል ቀድሯል። ያን ያህል ዘመን አጥራምሶ በመጨረሻ ከየን ያህል ጊዜ በኋላ እሱ ይያዛል ብሎ ወስኗል። ያው ስታኔ ሲደርስ ብቻ ነው እንጂ በችኳሮና በደመ ነፍስ የሚሰራው ነገር የለም ይላል ማለት ነው። ወይ አይዋና ስለዚህ እናንተ ሰዎች ሆይ በላቸው ኢነማ አነ ለኩ ነዚሩ ሙቢን እኔ ለእናንተ ግልጽ የሆንኩኝ አስጠንቃቂ ነኝ እና ማስጠንቀቂያ የመንገር ብቻ ነው ስራዬ። ከዛ በኋላ ቅጣቱ መቼ ይመጣል የሚለው የእኔ ስራ ድርሻ አይደለም። ጌታ ወቅቱ ሲደርስ ማንኛውንም ነገር እርምጃ ወስዳለሁ ብሏል እና ያ ያልከው ነገር የታለ ብላችሁ እኔ ላይ አታፍጡ። መልእክቱን አድርሻለሁ ከዛ በኋላ ባለቤቴ ያቃል መቼ እርምጃ እንደሚወስድ በልና ተዋቸው ይላል። ሰለላሁ ዐለይሂ ወሰለም ነብይ ወላለከ ሰላም አለ። بسم الله والحمد لله والصلاه والسلام على رسول الله فالذين امنوا وعملوا الصالحات قم نذروا عندي سو يسرا وطيتنا ياطام يميلوا لاينا فمطفوم هنا ببغو يزرعون يمرثال مانياوم سو فمهونهم فالذين امنوا طريين سمتو بني بجيتاچو يامنونا وعملوا الصالحات نيهم ودون ملكام سناي تكبار يسرو يهونو سوت بيتنياوم زمان بمانياوم ماغر ለሁም መግፊራቱን እንደዚህ ደጎች ናቸውና ለነሱ በስተታቸው ምህረት አድላቸዋለሁ። ወሪዝቁን ከሪም ያማረና የተዋበ ሲሳይም ይቸራቸዋለሁ ጀነትን ነዒምን አወርሳቸዋለሁ ይላል። ቁም ነገሩ መቼ ጠፋ መቼ የሚለው አይደለም። ማንኛውም ሰው የሰራውን ስራ ውጤት ያገኛል። አምነህና በመልካም ስራ ላይ ተሰማርተህ ከሆነ በዛ በእምነትህና በመልካም ስራ ጌታ ስለወደደ ሁለት ሽልማትን አዘጋጅቶልሃል ይላል። አንደኛ ሰውነህና ምንም ብትጠረቀቅ የተለያዩ ስተቶች መፈጸም አይቀርም። በዛ ለስተቶ ለኃጢአትህ ምህረት ፈጣሃለሁኝ አማኝ እስከሆንክ ድረስ ማለት ነው። ሁለተኛ ደግሞ የማያልቅ የማይደቅ የጀነትን ነዒምን ጸጋ ቸርሃለሁኝ። ይህ ነገር እስካለ ድረስ የሰው ልጆች የሩቅ ግባቸው ይሄ መሆን አለበት እንጂ እዚህ የዱንያ ላይ ማንኛውም ነገር ቢሯሯጡ ወዳውኑ የሚያልቅ የሚደቅ ነገር ነው፣ ዘላቂ አይደለም። ለነዚህ ድቦች ነው የሰው ልጆች ነቅቶና ተግቶ መስራት ያለባቸው ማለት ነው። ወለዲነ ሰዓው ፊ አያቲና፣ በአንጻሩ ደግሞ በአማኞቹ ፈንታ ካዲዎች አሉና እነዛ ካዲዎች በክደታቸው ላይ ተነስተው የኛን አንቀጾች በማስተባበል ምሯሯጡ የሆኑት ሐቅን ለማጥፋት የሚራወጡት ማለት ነው። ሙአጂዚን ሙከብሪና አይዘና፣ እኛ ዝም ስንላቸውና ስንወል ስናሳድራቸው ጌታ አይለነው ነው አቸንፈነው ነው መስሏቸው ለታውን በኋላ እሱ ምንም ሊያረገን አይችልም በሚል ስሜት ያአላህን አንቀጽ የሚተላለፉ የሆኑት ደግሞ ኡላኢከ አስሃቡል ጀሂም፣ እነዚህ የሰውል ድርጎች ናቸው ይላል። ጀሂም ማለት አንዴ ተጋመ መብረጃና መጥፊያ የሌለው የጀሃነም እሳት ነው። የጀሃነም እሳት ድርሻ ናቸው፣ ለሱ ተመድበዋል በማለት ያስጠነቅቃል ማለት ነው። ይሄን እንግዲህ የሰው ልጆች ታፈንታ ማለት ነው። ከሁለቱ አያልፍም። ፈሪቁን ፊል ጀና ወፈሪቁን ፊ ሰዒር እንዳለው እምነትን ተቀብለ ጌታ ያዘዘህን ከሰራህ በቅንነት አላህ ምህረት ይሰጥሃል፣ ጀነትን ነዒም ያወርስሃል። እንደገና ደግሞ ክህደትን መርጠህ በዛ በክህደት ላይ አላህ እንደማያጠቃህና እንደማያሸንፍህ ገምተህ በጨለማ ጉዞ የምትቀጥል ከሆነ አንተ በጀሃነም ተመድበሃል፣ አውቀህ ግባው። ይህ ነው ዕጣ ፈንታህ በማለት ግልጹንና ቅጩን ይናገራል ማለት ነው። ከዚያ እናልፉም ሁላችንም ማለት ነው። የምንሰራውን ስራ፣ የምናስበውን ሀሳብ፣ የምናገረውን ንግግር ከነዚህ አንቀጾች ጋር ማዛመድ ግድ ይላል ማለት ነው። እና ለሰው ለጉራ ለስም በተለያየ ነገር የምሰራቸው ነገሮች በሙሉ የትም አያደርሱም ማለት ነው። አላህ ዘንድ ንጹህ ከሆንክ፣ አላህ በሚወደው መንገድ ላይ ከሆንክ ያ ነገር በአላህ ዘንድ ይያዝልሃል፣ ዋጋ እንደዚህ ጀነት ነዒም ይሆናል ማለት ነው። ግን በተለያዩ ምክንያቶች አንተ በሐቅ ላይ ሐቅን ለመጋፋት ላይ ከቆምክና ፈሳድን ለማሰራጨት ህዝቦችን ለማበጣበጥ የምትሯሯጥ ከሆነ ለጊዜው ይመስላል፣ በመጨረሻ ግን ራስህን ለጀሃነም ነው የምትዳርገው ሲል ያስጠነቅቃል። እና ሁላችንም ይህን ነገር ግምት ውስጥ ማግባት አለብን ማለት ነው። ወማ አርሰልና ሚን ቀብሊከ ሚን ረሱል፣ ካንተ በስተፊት ማንኛውንም መልእክተኛ አላክ ነውም ይላል አላህ ሱብሓነሁ ወተዓላ። ነብዩ ነው የሚያናግረው ያለው። ወማ አርሰልና ሚን ቀብሊከ ያ መሐመድ፣ ካንተ በስተፊት ሚን ረሱሊን፣ ማንኛውንም መልእክተኛ አላክንም፣ ወላ ነብይ፣ እንዲሁም ደግሞ ነብይን አላስነሳንም። ነብይና ረሱል ያው በአንድ መልኩ ሊገናኙም ሊለያዩም የሚችሉ መሆኑን እየጠቆመ ነው ማለት ነው። ረሱል ማለት ያው አላህ ሱብሓነሁ ወተዓላ በመልካም ፍቃዱ መርጦት የነብዩዋ ማዕረግን ሰጥቶት በዛው ላይ ደግሞ ለሰፊ ህዝቦች ኃላፊነት የሰጠውና ፍቃዱን ለህዝቦች እንዲያስተምርለት የወከለው ማለት ነው። ነብይም በመሰረቱ እንደዛው ነው። አላህ ያው ተውሂድን አስታጥቆታል፣ ህዝቦችን እንዲያስተምርም እንትን ብሎታል። ረሱል ግን አንድ ጊዜ ይዞት የመጣው መርህ ለብዙ ዘመናት የሚሻገር ነው የሚሆነው። ታዋቂ ነብዮች ለምሳሌ እነ ኑህ እና ሙሳ እና ኢሳ ይዘውት የመጡት መርህ እነሱ ሲሞቱ አልከሰመም፣ በሌሎች ነብያቶች እየተተካ እየተረማመደ ነው የመጣው ማለት ነው። እና ታዋቂ የሆነና ትልቅ መርህ ያለው መልእክተኛ አላክንም ወይም ደግሞ መለስተኛና የቀዳሚውን ነብይ መርህ የሚያስተባብርና የሚያጠናክር የሆነ ነብይን ማላስነሳንም ከህዝቦች መካከል ኢላ ኢዛ ተመና አልቀ ሸይጣኑ ፊ እምንየቴ፣ ያ ረሱል ወይም መልእክተኛ የአላህን መልእክት በሚያነብና ለህዝቦች በሚያቀርብ ጊዜ ሰይጣን ባለው ተንኮል ጠጋ ብሎ ያንን እሱ የሚናገረውን ሀሳብ ነብዩ የሚናገረውን አንቀጽ አስታኮ ተቃራኒ ሀሳብ የሚወረውርበት ቢሆን እንጂ ይህ ሙከራ ያልተፈጸመበት የለም ይላል። ፊኡምንየቲህ ማለት ፊቅራአቲህ፣ ነብዩ ወይም ረሱሉ በሚያቀርበው መግለጫ ላይ ሰይጣን ጠጋ ብሎ የተለያዩ ሀሳቦችን በመዘባረቅ ህዝቦችን ለተችት የዳረገ ቢሆን እንጂ ይሄ ሙከራ ያልተደረገ የለም ይላል። ፈንሰሁ ላሁ ማ ዩልቅ ሸይጣን፣ ሰይጣን ለማደናገር የወረወረውን ቃል አላህ ይሰርዘውና ቱመ ዩሕኪሙ ላሁ አያቲህ፣ ከሱ በኩል በነብዮች የወረደውን አንቀጽ ያጠነክረዋል፣ ያጎለብተዋል ይላል። ወላሁ አሊሙን ሐኪም፣ አላህ ሁሉን ነገር አዋቂ ጥበበኛ ነውና ይልሃል ማለት ነው። እና ይሄ ማለት ምንድን ነው? አላህ እንግዲህ ሱብሓነሁ ወተዓላ ማንኛውም ነገር ፈተና አስቀምጦለታል። ዱንያ በሙሉ የፈተና መድረክ ናት። ትልቅ የተባሉት ፈተናቸው የብስ ይከብድባቸዋል ማለት ነው። በደረጃው ነው ሰው ደረጃው ከፍ ባለ ቁጥር ፈተናው ጥላቱ ይላል። ወይተራቶ ሆነ ቁጥር ደግሞ ይቀንስለታል። ስለዚህ ታላላቆች ነብዮች እያንዳንዳቸው ከመነሻ እስከ መድረሻ ህይወታቸው በፈተና የተጠመደ ነው ማለት ነው። ፈተናቸው ደግሞ እንዲሁ በተራ በግዴ በግል ህይወታቸው ብቻ ሳይሆን በተልኳቸው ላይ ጣልቃ ይገባል። እና አንድ ነብይ ተነስተ ያአላህን መልእክት ወደ ራስላለ በሚሞክርበትና የጌታን አንቀጽ በሚያነብበት ጊዜ ሰይጣን ምን ያደርጋል ጠጋይልና እሱ በሚሰጠው መግለጫ ላይ አስተቆ ልክ እሱን የነብዩን ድምጽ አስመስሎ ተመታ ውይብር ያለበት ቃል ይናገራል ማለት ነው። ነብዩን ሪተናው አስለ ተውሂድ ይናገራል። ከሚነገርበት ጊዜ ሽርክን የሚያመለክት ቃል ወረውርባል በመሐከል ማለት ነው። ያነ ሰዎች አያውቁም እንግዲህ ከፍለብታቸው ቆይ የሚናገረው ሰው ነብ ነው ነብዩ ነው። ስለዚህ እዛች ቃል ትንሽ ክፍተት በሚያገኝ ጊዜ አንዲት መርዛማ ቃል ይወረውራል ማለት ነው። ቃሉ ሰዎች እንግዲህ የሚያውቁ ነብዩ እንደተናገረው አድርጎ ነው ማለት ነው። ነብዩ ደግሞ ያን ቃል አልተናገረም። ስለዚህ አዳማጮች ምን ይላሉ? ያቺ አፍራሽ ወለች ቃል በመሐከል ትገባ እንደዛ አለ እኮ ይላሉ። ሽርክን የምትደግፍ ቃል ከሆነ እንደዚህ ብሎ እሱ ራሱ ብሎ ለመከራከር ውጅንብር ለመፍጠር የሚጠቀሙባት ቃል ይወረውራሉ ማለት ነው። ያነ ነብዩ ነው እንደዛ አላልኩ ግን ደስ ሰምታለ በዛ ሁሉ ህዝብ መሐከል የተናገርከው እንዴት እንደገና ትክዳለህ? የሚሉትን ቁጥስ ያስገቡታል ማለት ነው። ይሄ ነገር በእኛም ነብይ ተሞክሯል። እና ባንዶ ከና መካ ላይ ያሉ ሱረቱን ነጅም ላይ እንደወረደ ምናሉ አፈራይቱም ላተ ወልዑዛ ወመናተ ሳሊሰተ ልኡኽራ አለኩም ዘከሩ ወለሁ ልኡንሳ የሚለው አያት ለህዝቦች እያቀረቡ እያሉ መኮችን እንደሰብስበው አደባባይ ይህንን ቃል ሲናገሩ አፈራይቱም ላተ ወልዑዛ ወመናተ ሳሊሰተ ልኡኽራ ብሎ ትንፋሻቸውን ስለባለ ቆም ሲሉ ሰይጣን ቀልጠፍ ብሎ ልክ በሳቸው ዲብ ትልክ አልጋራኒ ቁል ዑላ ወእነ ሸፋአተሁነ ለቱርጃ አለ ማለት ነው። እንግዲህ ግለፊት የሚናገሩ ሳቸራቸው መድረክ ላይ ሰይጣን አይታይም። ድምፅን ግን ቀጥታ በአሁኑ ጊዜ የዕላም ሰዎች የሚሰሩ ስራ ማለት ነው። ዶክተር ዶክመንተሪ ለመስራት ሲፈልጉ ያንተ ቃል ቀንጨብ ቀንጨብ ያደረጉና መካከል እሱ የሚፈልገውን ያስገባል። ይኸው እሱ ቃል አይደለም እንደ ይልሃል ማለት ነው። በአሁኑ ጊዜ እንግዲህ ሀሳብ ይህን ነው የሚሰራው ማለት ነው። የተለያዩ ነገሮች ይሄ ውጅንብር ከጥንት ጀምሮ ያለ ነው ማለት ነው። አሁን ሰዎች ያንን ስራ እየወረሱ ነው ከሰይጣን። ጥላታቸውን ለመጉዳት ሲፈልጉ ምንም ተቃራኒ የሆነውን ቃል በቀጥታ በረቀቀ ዘዴ በዘመናዊ መሳሪያ ይቀምሙትና ከዛም አረፍተ ነገሮችን ቃላቶችን ያቀራብሩና መሐከል ያስገባላል። ይሄው ስማ የተናገረውን ነገር ይላል። ከዛ በኋላ ሱብሃንአላህ ይሄ ነገር በነብዮች ላይ ይሰራ ነበር አለ አላህ ሱብሃነሁ ወተዓላ። እና ምን አሉ? አፈር ጣዖትን እያወገዘ ነው አያቱ ተላይ የመጣ አፈራይቱም ላተ ወልዑዛ ላት ዑዛ መናት የሚሏቸው ተንጨት ተድንጋይ የተሰሩ ጣዖቶች ነበሯቸው። እነዚህ ነገሮች እንደሚጠቅሙ እንደሚረዱ የተናገራላችሁ እነዚህ ነገሮች ምንድን ነው ፋይዳቸው እስቲ ንገሩኝ። ላት ምን አደረገላችሁ? መናት ምን አበረከተላችሁ? መናት ሳሊታስ ምን ሰራችላችሁ? ከማለት ላይ እየነቀፉ እያሉ አጅረ ተለጣ ገባና ትልከል ቁርአን ቁልዑላ ወእነ ሸፋአተሁነ ለቱርጃ እነዚህ ምልክ ብርቅዬ የሆኑ ምርጥ የሆኑ ጣዖቶች አለ ሸፋአቸው ተስፋ ይደረግበታል። እነዚህ ያከበረና የተሳለመ ሰው ከጌታ ዘንድ ይሸማግሉለታል የሚለውን መልእክት ቁጣ አደረገ ማለት ነው። እሳቸው እየነቀፉ ነው ያሉት። እነዚህ ነገሮች ምንም አይፈይዱ አይሰሙ አይለሙ ለራሳቸው ምን ያደርጋሉ እያሉ ቃሉን ልክ በዛው ሲስተም አደረገና ሐሳቡ ግን አፍራሽ ሆነ ማለት ብርቅ ቁርአኒቁል ዑላ ግርሚቅ ማለት ብርቅዬ ደስ የሚሉ ነገሮች ማለት ነው። እና ደግሞ ደረጃቸው የላቀ የሆነ በማንም የማይደፈሩ የሆኑ ምርጥ የሆኑ ነገሮች እነዚህ እኮ በጌታ ዘንድ ልዩ ቦታ አላቸው ናቸው። እነሱን ጥሎ የጫሉት ይጸድቃል ብሎ የመልሩ ወረማን የዛ ጊዜ ሙሽሪኮቹ ተደሰቱ። ሙሽሪኮቹ ደግሞ ተደናገሩ። እንዴ ማን የተፋለሰ ቃል ነው? እንዴት መጀመሪያ ሲነሳ እነዚህ ጣዖቶች ምን ይረባሉ፣ ምን ይጠቅማሉ፣ ምን ይሰማሉ እያሉ መጥቶ ሸፋአቸው ይጠቅማል ከተባለ ከወዲያ ጥቅም ምን አለ? የአይነቱ ጅምብር ተፈጠረ ማለት ነው። በመጨረሻ ነቢዩ አለይሂ ሰላም እንደ ብለው ተናገሩ እኮ ሲሏቸው እኔ አረ እንደዚህ አላልኩም አረ ያውዱ የሰማ ሁሉ ማለትም ባብላል ሙእሚኑም ሳይቀር ማለት ነው። ሲል ምን ይሁን ተጨነቁ የነገ ማመን አቃታቸው ሲጨነቁ አላህ የማያ ተወረደ ማን ነው በመሰረቱ መባሉ ተብሏል ያለው ግን ሌላ ነው አለ አላህ ሱብሃነ ወተዓላ። አይዛት ደግ ካንታን ደግ ታልወጣ የደግ ካንታል ተጀመረም ካንተ ወዲት በተላላቁት ነብዮች እንደዛ አይነት ስራት ይሰራ ነበርና አሁን ከዚህ ጀምሮ ያለችው የኔ ቃልናት አፍራይቱ ሙላተ ወልዓዛ ወናተ ሳሊፈተል ኡኽራ ምትለው ያው ከኔ የመጣይናት እቺ ትክክልናት። ከዛ በኋላ ተልከል ቁርአን ቁልዑላ ወእነ ሸፋአተን ለቱርጃ ምትለው የሰይጣን ቃልናትና ሰው ዳውጣናት አለ። ይሄ ማትጨነቁ ስለመደውን ስራ ነው የሞከረውና አላህ ሱብሃነሁ ወተዓላ ወትሮም በቀደምት ነብያቶች እዛ አይነት ነገር ሙከራ ሲደረግ መቆየቱን ወቁና የዛው ተከታይ ነው አሁን የተፈጸመው ያለው በማለት አረጋጋቸው ማለት ነው። እና ሰው እንግዲህ ለብዙ ፈተና በወዳጅም በጥላትም ያጋጥመዋል ማለት ነው። እና ሁልጊዜ ረጋ ብሎ ማሰብና ማስተዋል የሚጠቅመው ለዚህ ነው። እና ሰይጣን አንተን ተከትሎ ሳታስበው ያልፈለግከውን ቃል ሊወረውር ይችላል ማለት ነው። ያ ነገር ደግሞ በህዝብ ፊት በሚሆንበት ጊዜ ወዳውኑ አንተ ምትለውን ታጣለህ። እንዲህማ አስተልተንተናል ማለቱንማ ለሁሉም ዘመድ ወደን ይመሰክርብሃል ማለት ነው። ይህ እንዳለ ማወቅና መጠንቀቅ አለባችሁ። ሰይጣን ቀላል ነገር አይደለም። እስከዚህ ድረስ ይሄዳል፣ ዶክመንተሪ ይሰራል ማለት ነው በገዛ ቃሉ። በመሆኑም ምን ረሱልን ወማ አርሰልና ምን ቀብሊከ ምን ረሱል። ይሄ ነገር እንግዲህ ነብዩ እንዴት እኔ ተውሂድ ያስተማርኩኝ ሽርክንና ጣዖትን የሚያወድስ ነገር ተናገርኩኝ ብለው በጣም ሲደነግጡ አልተናገርክም አንተ ያንተ የተናገረ አስመስሎ ሌላ መልቲ ነው የወረወረው ቃሉን እንጂ አንተ አይደለም። ታውን ቀደምም በሌሎቹ ነብዮች ማንኛውም ታላላቅ ነብይ ወይም ደግሞ ማተራ ነብይም ቢሆን የዛ አይነት ሙከራ ያልተደረገበት የለም። ኢላ ኢዛ ተመና ማለት ኢላ ኢዛ ቀራአ ኪታበ ረቢሂ ማለት ነው። አንዴ ጌታውን ቃል በሚያነብበት ጊዜ አልቀ ሸይጣኑ ቢኡምንየቲ ማለት ቢትላወቲ እሱ በሚቀራው ቃል አስታቆ ሰይጣን መርዘኛ ቃሉን ይወረውርበታል። ያኔ ፈንሰኹላሁ ማይልቅ ሸይጣን እንደግነቱ ሰይጣን ያ እሱ ሸይጣን ይወረውረውን መልቲ ቃል አላህ ይነቅለዋል ያስወግደዋል ማለት ነው። ሁመ ይህክሙ አላህ አያቲ ከሱ የመጣውን ትክክለኛ ቃል ያጸድቀዋል። የኔ ቃል ይሄ ነው ከዚህ ውጭ ያለው የኔ አይደለም ብሎ ያጋልጠዋል ማለት ነው። ወላሁ አሊሙን ሐኪም አላህ ሁሉንም ነገር አዋቂና ጥበበኛ ነውና በዚህ መልኩ ያው አላህ ሱብሓነሁ ወተዓላ ያርማል ያስተካክልላቸዋል እንጂ ወጥሮን ተላላቅ ነብዮች እኮ የዛ አይነት ችግር አጋጥሟቸው ነበር አንተ ብቻ አይደለህም አለ ማለት ነው። ይጃለ ማልክ ሸይጣኑ ፍትነተ ለልዲና ፊ ቁሉብህም مرض ታዲያ ይሄ ነገር እንዲያረግ ሰይጣን አላህ እንዴት ፈቀደልኝ የሚል ጥያቄ ይነሳል። ዘላይ መጀመሪያውኑ እሱ መከላከል እየቻለ በወህይ ላይ እንደዛ አይነት ማጣልቃ የሚገባ ነገር ለማድረግ ካስቻለው ይሄ እንዴት አድርጎ እሱን ቃልና የሰይጣንን ቃል መለየት እንችላለን የሚል ጥያቄ ያስነሳል ማለት ነው። ይህን ቢያደርግ የተውኩት ይላል ሌጃለ ማልክ ሸይጣኑ ፍትነተ ለልዲና ፊ ቁሉብህም مرض በልባቸው ውስጥ የጥርጣሬ በሽታ ያለባቸውን አወላዋዎች አላህ ሊፈትናቸው ፈልጎ ነው። እንግዲህ አንዳንድ ሰው ሐቁ ቁልጭ ብሎ እየተነገረው የማይዋጥለት አለ ከግል ጥቅሙ ጋር ያያይዘውና ማለት ነው። ያኔ ነብዩ ይመክረዋል ሐቁን ይነግረዋል በሚነግረው ጊዜ ግን መጠራጠሩን ይቀጥላል ዝም ብሎ እውነት የሰው ያለው ትክክል ነው አይመስለኝም እያለ ማለት ነው። ያኔ ያን ሰው የለማስፈንጠር ነው ይሄን ፈተና ማመጣው ሹባሃ አመጣለት ይሄው ለቀየ ሰው ይወጥሮ ምን ተራጠረው ጤናማ አይደለም ስንላል ነበር አሁን ይሄው ማረጋገጫ አገኘ ከገዛ እንደበቱ ብሎ በቀጥታ ወደ ኩፍር እንዲገባ ነው ያወላው ሰው ያን ሰው የለመፈነጅ ሲል ነው ያላህ ይሄንም ያደርገው ማለት ነው። ለምን ግልጽ ያለ ነገር ታላጋጠመው ሊድ የመድን አይችልም ሐሳቡ አሁን ግን ይሄ ወጥሮ የነበረበትን ጥርጣሬና ስጋት የሚያጎለብት ነገር በዚህ በሰይጣን አማካይነት ሲያገኝ ይሄ ሰው የውጥሩም ደስ አይልኝም ብያቸው አይደለም ይሄው ዛሬ እንደዛ አለ ሁላችሁም ሰማችሁ አይደለም ይልና በቀጥታ ወደ ኩፍር ይገባል ማለት ነው። ይለይለታል የራሱ ሶፍትን ማጽዳት ነው እንዲያወላዋይ መሃል ቆም መሃል ተፋሪዎችን መጥረግ ያስፈልጋል። በዚህ መልክ አላህ ሱብሃነ ወተዓላ ማነታቸውን ሊያጋልጣቸው የሚፈልጋቸው ሰዎች ስላሉ ይላል ሲቆሉ ቢህ መረድ ሾኩ ሚነ ኒፋቅ የኒፋስ ጥርጥርና ማዋላዋል ያለባቸውን ሰዎች በዚያ አጋጣሚ አላህ ማንነታቸውን ሊያጋልጥ ፈልጎ ነው። ወልቃፊ የቁሉብሁም ልበደራቃ ምክር የማይሰሙ የሆኑትንም ሰዎች በዛ አጋጣሚ ሚናቸው እንዲለይላቸው ለማድረግ ሲል ነው ይላል። ወይን ዘሊሚነ ለፊ ሽቃቅን በዒድ ግፈኞችና በደለኞች የሆኑ ሰዎች ወትሮውንም ቢሆን ሐቁን ግልጥ አድርገው ብትነግራቸውም መረጃውን ብትደረደርላቸውም ታስ በጣም የራቀ አን የመራቅን ሄደዋልና ፈቀላሉ ሊመለሱ አይችሉም እና ጠንካራ ጎኑ ጎልቶ እየታያቸው ደካማና ጎኑ አጠራጣሪ ጎኑን እያፈነፈኑ ይከተላሉ። ያኔ አንተ ሰው ቅፋት ነህ በቃ ባንድ ፊቱ ለይቶልህ ትሄድ ይሻላል ብዬ እንዲህ አይነት ሹባ አመጣለትና ሰይጣን ያንን ሰው ይዞት እንዲሄድ ፈልጌ ነው እንጂ ትክክለኛ ሙእሚኖችን እንግዲህ እንደሆን አሳልፈን ልፈጣቸው ይላል አላህ Subhanahu Wa Ta'ala። ስለዚህ አንድ አጠራጣሪ ነገር ሲከሰት ፍረጃ ብሎ ማስተር ያስፈልጋል ማለት ነው። ስሜታዊ ሆነን ዝም ብለን ከቀላሉ በደመነፍ ተነስተን ማለት ለእንዲህ አይነት አደጋ የሚያጋልጥ መሆኑን አውቀን ግራ ቀኝ ማየት ፍረጃ ብሎ ማስተዋል ይበጃል ማለት ነው። ወለ ያለመ الذين اوتوا العلم እነዛ ደግሞ ትክክለኛ እውቀት የታደሉትን ሰዎች አላህ ሊያቃቸው ፈልጎ ነው። አናው الحق من ربك የመዝኛ አጠራጣሪ ነገር በሚፈጠር ጊዜ ትክክለኛ ጤናማ ኢማን ስላላቸው በዛ በእውቀታቸው ላይ ተመስርተው የፈለገው ቢሆን ይሄ ሰይጣን ተንኮል ነው እንጂ በምንም አይነት ይሄ ነገር ሊሆን አይችልም ይላሉ ትክክለኞቹ ማለት ነው። ምክንያቱም በርካታ የሐቅ መረጃ አሏቸው። አንድ አጠራጣሪ ነገር ስለተከሰተ ብቻ አይደናበሩም ማለት ነው። ይሄ ነገር ባይገባኝም እኔ እርግጠኛ ነኝ የሐቁ ይሄ ነው ብለው በነበሩበት ሐቅ ላይ የሚጠርቁት ደግሞ ቆራጥ አቋም ያዙ መሆናቸውን ሊያረጋግጥላቸው ነው ማለት ነው። ከጌታ የመጣው ሐቅ በሚገባ ያወቁና የተቀበሉ ሰዎች በአቋማቸው እንዲጸኑ ፈሩሚኑ ቢሂ ቀደምቲንም ሲያምኑበት እንደነበረው በዛው ላይ ኢማናቸው እንዲቀጥል ፈልጌ ነው። ፈቁፍ ቢተለው ቁሉብሁም እና ልባቸው ለዛ አላህ ላመጣው መረጃ ትሁት እንዲሆን ማለት ነው። እኛው በቁርአን ውስጥ መሐከምና ሙተሻቢህ የሚባል ነገር እንዳለ ተነግረናል። ስለዚህ አሁን ይሄ ነገር የተከሰተው ነገር ትክክል ይሆን አይሆን እኔ አልገባኝም አልተረዳሁም። ግን እርግጠኛ ነኝ ቀደም ሲል የነበረው ሁኔታ የሚቀየርበት ምክንያት የለም። ይሄ ትክክለኛው ሐቅ አንዴ አመኘበታለሁ የመጣው ቢመጣ ይሄ አዲሱ ነገር ስላልገባኝ ነው ቀስ እያልኩ ያጠናው ሊገባኝ ይችላል። እኔ ስላልገባኝ ብቻ ግን እስከዛሬ አመንኩበትን ተጨባጭ ሁኔታ ልቀይረው አልችልም ብለው በአቋማቸው እንዲቀጥሉና በነበረው ሐቅ እጅ እንዲሰጡ ለማድረግ ፈልጌ ነው ይላል። ከጌታ የመጣ ሐቅ እንግዲህ በሹብሃ አይደወጥም። ስለዚህ ቃይዳ የአማ ፎቃዊ ተዝተነሰው ነው ሱረል ፊቅህ ላይ እንል ሐቅ ላይ ዝሩ ቢሸክ የሚሉት ማን ነው። አንድ መጀመሪያ ያረጋገጥከውና ያወቅከው ሐቅ ካለ አጠራጣሪው ሽንብር ነገር ስለተከሰተ ያ የለመድከውን ሐቅ መሻር የለብህም። ልክ ከሱ የበለጠ ሐቅ እስከሚመጣ ድረስ ትልቃል የማያጠራጥር ነገር ማለት ነው። ፍልጥ የሆነ ነገር ከመጣ ሐቅ በየቂንም በየቂን ትተካዋለህ ማለት ነው። ያለበለዚያ መጀመሪያ ትክክለኛ ሐቅ ብሎ ቁልጭ ብሎ የተናገረውን ነገር አንድ አጠራጣሪ ነገር ስለተከሰተች በዛ ነገር ሸርሽረህ ሐቁን እንደገና በባጢል ለመለወጥ አትሞክር ማለት ነው። ይሄንን ለማስተምራቸው ፈልጌ ነው እንጂ አለበለዚያ ሰይጣን እዛ አካባቢ ዝር እንዳይል ማድረግ ይችል ነበር። ግን እናንተ ማከለ አወላዋይ ስላሉ እሱ ሊወስዳቸው የፈለጉ ከታ ከፈለጋቸው አለቃቸው ጋር ሂዱ ብዬ እንጓቸው እንዲሄድ ፈልጌ እኔ ፈጠሁት ይላል ማለት ነው። ፈይኑ ፈተኽቢተ ለሁ ቁሉብሁም ፈተኽባ ለሁ ቁሉብሁም ሙእሚኖች ሁልጊዜ ለሐቅ ትሁታን ናቸው። ሐቅን በቀላሉ አይጠፉትም አንዴ ይውጠውታልና ማለት ነው። ግን ሐቅን ለመዋጥ የሚያከረሸርሻቸው አሉ። በተለያየ ሹብሃት ልበልከው እያሉ የሚያመነቱ ስላሉ እነዛን ለማስፈንጠር ፈልጌ ነው ይላል ማለት ነው። وان الله على هاد الذين امنوا ان الله سبحانه وتعالى انزلنا من يهونتم باروچن الى صراط مستقيم ولقطتኛው መንገድ ይመራቸዋል። በትክክል በቅልቦና እኔ ፍቃድ ጋር ለመራመድ የተዘጋጁና ፍቃደኝነትን ያሳዩ ሰዎች የተለያዩ ፈተናዎች እንኳን ቢያጋጥሟቸው እጃቸውን እየቸላ አሳልፋቸዋለሁ አሳልፍ ያሰጣቸውም ለሰይጣን الى الله سبحانه وتعالى። ስለዚህ ሐቅን ለመከተል ዝግጁ የሆነ ሰው አላህ ጥሎ አይጥለውም ማለት ነው። ግን ሀቁ የት እንዳለ ያወቀ በተለያየ ምክንያት እንደገና ሹባዎችንና ብጅታዎችን ያፈነተነ የሚሄድ ሰው ካለ ያ የሰይጣን ሰለባ እንደሚሆን ነው ነው ሚለና አላህ Subhanahu Wa Ta'ala ወላ የዛሉ ለዲነ ከፈሩ ቢሚሪየት ሚንሁ ስለዚህ እነዛ ካሃዲ የሆኑ ሰዎች ሀቅ ቁልጭ ብሎ እየተነገረው ይያዩት ያ ለይልርና ግልጽ የሆነው ሀቅ አጠራጣሪ ከመሆን አይወገድም በነሱ ዘንዳ ካፍር ችግሩ ዘላይ ነው ማለት ነው። ሰው የሚሄደው ከግል ስሜትና ፍላጎቱ ጋር ወይም ከመጥፎ ልማዱ ጋር ነው። ያን እንግዲህ ግልጽ በብዙ መረጃ የተረጋገጠው ሀቅ እያዩ አጠራጣሪ የሆነውን ነገር መከተልን ይመርጣሉ ማለት ነው። ካፍሮች ናቸውና ሀታ የተእቲየሁሙ ሳዕ የባህሪያቸው ቂያማ ሲቆም ድረስ ይቀጥላል። ካፊር ሁልጊዜ ሀቅን አጥቶት አይደለም ሳያየው ቀርቶ አይደለም ያየዋል ግን አይፈልገውም። ስለማይፈልገው ያንን ነገር ትቶ ሀቁን እንደገና ባጢል አድርጎ ለመቅረጽና ያለ መልኩ መልክ ለመስጠት ይሞክራል። መጠራጠርን ያበዛል ማለት ነው። በዚህ መልክ ይቀጥላሉ። ምክንያቱም አንድ ሰው ታይላ ለማየት አይኑን ተጨፈነ ምን ማድረግ ይችላል? ግዳዩን መልግጠ ልታሳየው አትችልም ማለት ነው። ሀታ በየሙ ሰዓቱ ያሳ ድንገት ነው የምትመጣው መልቂያማ የምትከሰተው። ያቺ ድንገተኛ ዱብዳ የሆነች ክስተት እስከም እስከምትመጣ ድረስ አለል ባጢል ወልኩም ሁን ግዚያ ሀቅን ትተው ባጢልን መከተልና ማፈንፍረኑ ልማዳቸው ነው ይላል። አውተት የውም አዛብ የውሚን አቂም ወይም ደግሞ በረካቢት የሆነው ቀን ቅጣት እስከሚደርስባቸው ድረስ ሁለት አይነት ነገር ይጠብቃቸዋል ማለት ነው። አንደኛ በባጢል ላይ እየተጓዙ ያውቂያማ እስከሚደርስ ድረስ ይቆዩና ቂያማ ፍጻሜያቸው ይሆናል ማለት ነው። ወይም ደግሞ ተቂያማ በፊት አዛቡ የውሚን አቂም አደገኛ የሆነ ቀን ሊከሰትባቸው ይችላል ማለት ነው። እነሱን የሚያጠፋ ኃይለኛ ጦርነት ይፈነዳል፣ እርጥበረቁን የሚያቃጥል ወይም ችግር ይመጣል፣ ሁሉ ነገር የሚያስወግድ ማለት ነው። የተለያዩ አደጋዎች ተፈጥረው ተንድርገት እስከሚጠረጉ ድረስ አለል ባጢል ሁልጊዜ ሀቅን ትተው ባጢልን እያፈነፈኑ ምክንያት መፈለጋቸው ልማዳቸው ነው። ያ አንድ ለይለት ብዬ ነው ይህን ያደረግኩት ይላል ማለት ነው። አልሙልኩ የውመኢዚን ሊላህ የውመኢዚን ተቁሙ ሰዓቱ ያቺ ሰዓት የምትባል የቂያማ ቀን ድንገት ደርሳ በምትከሰትበት ጊዜ ያኔ አጠቃላይ ስልጣን የአላህ መሆኑ ይረጋገጣል። በአሁኑ ጊዜ የተለያዩ ደካማዎች ኃይል ያለን መስሏቸው ስለ አላህ ሲነገራቸው አይዋጥላቸውም እና የምን አላህ ነው የት አለ ማናየው ይልሃል ማለት ነው። እነሱ ግን በዚህ ዝግባ በማትባል አቅማቸው ያለም አባዋራ አለቃነን ብለው ይዘባነናሉ ማለት ነው። የውመል ቂያማ ሲሆን ግን ትክክለኛው ንጉስና ባለስልጣን ማን እንደሆነ ሁሉም እንዲያውቀው እናደርጋለን። ያህኩሙ በይነሁም በሁላቸውም ላይ ውሳኔውን ይሰጣል። ዛሬ በአለም ላይ ውሳኔ የሚሰጡት አምባገነኖች ሁሉ የዛ ጊዜ ውሳኔ ይሰጥባቸዋል ማለት ነው። ፈለዲነ አመኑ በዛ ዕለት እነዛ አማኝ የነበሩት ሰዎች ወአሚሉ ሷሊሃት እና በእምነታቸው ላይ ተመርኩዘው ጌታ ያዘዛቸውን መልካም ስራ ሲሰሩ ሲገበዩ የነበሩት ፊጀናት ነዒም በጸጋማ ጀነት ውስጥ ይመደባሉ። ወለዲነ ከፈሩ እነዛ የካዱት ደግሞ ወከዘቡ ቢአያቲና አንቀጾቻችንን ያስተባበሉት ያላህ የላከላቸውን መመሪያ ተውሂድን ትተውና ረግጠው አላህ ያወረደላቸውን አንቀጾች አስተባብለው በጨለማ እንጓዛለን የሚሉት ደግሞ ፈኡላኢከ ለሁም አዛቡን ሙሂን በዛች አሳረኛ ቀን እነዚህ ሰዎች አዋራጅ በሆነ ቅጣት ውስጥ ይሆናሉ፣ በጀሃነም ውስጥ ይመደባሉ ማለት ነው። ስለዚህ ይሄ ነው ምርጫው ማለት ነው። እና ማንኛውም ሰው ከዚህ ውጭ ሊሆን አይችልም። ወይም በእምነት ላይ ህይወቱን መርቶ ለጀነትና ይመብቃት ወይም ደግሞ ክህደትንና ሽርክን ተግኒ ያቃጥሎ ለጀሃነም መጋለጥ ይሆናልና ይህንን አውቃችሁ የሚበጀውን መምረጥ ትችላላችሁ በላቸው ይላል። هذا صلى الله عليه وسلم على النبي وعلى آله وصحبه بسم الله الحمد لله والصلاة والسلام على رسول الله والذين هاجروا في سبيل الله እነዚህ ደግሞ በዲናቸው ጥላቶቻቸው ተጽኖ ሲያሳድሩባቸውና ሲገፋቸው ታክራቸው ለማኖር ሲያዳግታቸው ዲናቸውን ይዘው የተነብረታቸው ወገናቸውን ትተው የሚሰደዱ የሆኑ ስለኔ ሲሉ ይላል። ተመቁትሩ ከዛም ደግሞ በሄዱበት ሀገር ያው በጥላት ቢጠቁና ቢገደሉ ይላል። አውማቱ ወይም ደግሞ መደበኛ አድሚያቸው ደርሶ በተለያየ ምክንያት ቢሞቱ ለርዝቀነሁም الله رزقًا حسنا በማንኛውም መልክ እነዚህ ሰዎች አይከስሩም። አላህ መልካም የሆነን ምን ሲታይ ይበግሳቸዋል ይላል። አጀነተን ነኝ ይሰጣቸዋል ማለት ነው። ወይም الله له خير الرازقين الله سبحانه وتعالى እርሱ ተመጋቢዎቹ ለየበለጠ ቸር አስተናጋጅ ነው ይላል الله سبحانه وتعالى። ማለት ምንድነው እንግዲህ ሰዎች ወይ ከባጢል ጋር ወይ ከሀቅ ጋር መቆማቸው አይቀርም። ሙእሚኖች እንግዲህ ጥቂት ሆነው ደካማ ሆነው ባንድ ካፊር በበዛበት አካባቢ ላይ በሚገኙ ጊዜ ካፊሮች ባለ ኃይላቸው ተጽኖ ያደርሱባቸዋል። በትውልድ ሀገራቸው እንዳይኖሩ ከወገናቸው ከንብረታቸው እንዳይቀጡ ያደርጓቸዋል። በዛ ተጽኖ ተገፍተው ታገር ተባረው ተሰደው ተፈናቅለው ይሄዳሉ ማለት ነው። ለምን ዓለም ተኩና አርዱላህ ዋሲያ በዱንያ ብላችሁ ለጊዜያዊ ኑሮ ብላችሁ የኔን ድም እንዳታስረግጡ ብሏል አላህ። ከቻልክ ተከላከል መብትህን አስከብር፣ ካልሆነ ግን ቢያንስ ዲንህን ይዘህ ታካባቢ መውጣትና ዲንህን መታደግ አለብህ እንጂ ለዱንያ ብለህ ለጊዜያዊ ኑሮ ብለህ እስላምን መነጠቅ የለብህም ነው የሚለው አላህ ሱብሃነሁ ወተዓላ። ያንን እንግዲህ ምርጫ ለማድረግ ሰዎች ተራብዋሉ። በቤታቸው በንብረታቸው በሀገራቸው መብታቸውን አግኝተው መኖር ምርጫቸው ነው ምንጊዜም ቢሆን ማለት ነው። ግን ሌላው ኃይል ጥላት አላስቀምጥህም ካለ ምርጫ ሁለት ነው የሚሆነው። ወይ ዲንህን ትተህ ከሱ ጋር ተቀላቅለህ ኩፍርህን ጠንግበህ ከሱ ጋር መኖር ነው። ወይም ደግሞ የዱንያው ይቅርብኝና ምቾቱ በቃ የትም አደረጀ ባይሆን አላህ መሬት ሰፊ ነውና ዲንህን ይዤ መሞት አለብኝ፣ ሁሉም ነገር ሰውተህ ትተህ መሄድ ይሆናል አማራጩ ማለት ነው። ይሄ ሁሉም ነብዮችና ኡመሞች ያረጉት የቆዩ ነገር ነው ማለት ነው። በዚህ መልክ እንግዲህ ለኔ ብለው አገር ንብረታቸውን ወገናቸውን ትተው የተሰደዱት ከዛም ደግሞ ሲሰደዱ ቀደር የሚያጋጥመው አይታወቅምና አንዳንዶቹ ቀንቷቸው ተጠናክረው ተደራጅተው መልሰው ወደ አገራቸው የሚመለሱበት እድል ያጋጥማቸዋል። አንዳንዶቹ ደግሞ ችግር ይደራረብባቸውና በሄዱበት አገር ወይም የሄዱበት አካባቢ ደግሞ የባሰ ሆኖ ያገኛሉ፣ ሌላ ጭፍጨፋ ያጋጥማቸዋል ማለት ነው። ወይም ደግሞ ጥላቶቻቸው ገቡበት ግብት እናጠፋለን ብለው ተከታትለው ይሄዱና ይገሏቸዋል ማለት ነው። ይሁን ግድ የለም ዱንያ ናት ምንም አይደለም። ስለዚህ ብትገደሉ ለኔ ብላችሁ ወጣችሁ ይላል። ወይም ደግሞ በደበኛ አድሚያችሁ ደርሶ ብትሞቱም ታልፍላችሁ ደስታታው እንደወጣችሁ ብትቀሩ የከፈር ምን ፈላችሁ አይዟችሁ ለርዝቀነሁ الله ወርዝቀን ሐሰና አላህ ለእንዲህ አይነቶቹ ባሮቹ መልካም ምንዳን ደግሶላቸዋል። የዘላለም ማጥል የማታርቅ የማትደቅ የሆነችውን ጀነትን ነዒም ደግሼላቸዋለሁና የትም ብትወድቁ ምንም ብትሆኑ ዝሮ ዝሮ ጀነት አይደል አላማችሁ፣ እዛ ታገኛላችሁ ውጤታችሁን አይዟችሁ በላቸው ይላል ማለት ነው። እና ርዝቀን ሐሰና ማለት ጀነት ነው። የዱንያ ርዝቀን ሐሰና ይባል አይችልም። ምክንያቱም አንድ ቀን በልጣ አንድ ቀን ጾም የምታድረው አንድ ቀን መራራ አንድ ቀን እንትን የምታደርገው ነውና ማለት ነው። ሁሉ ጊዜ የማይሰለች የማያልቅ የማይደክ የጀነት ኒዓማ ለእነዚህ ሰዎች ተይዞላቸዋል። ወደቅበት ብዙ ወቅም አለ። ሰው መቼም መሞቱ አይቀርም። በደስታም ቢሆን በምንም ብትኖር እድሜ ሲያልቅ ትሄዳለህ። ስለዚህ እዚች እድሜ ላይ የተለያዩ ቅፋቶችን ኬላዎችን አልፈህ በቆራጥነት ለዓላማ ከወደቅ ወደቅበት ውደቅ መልካም ወረታን ይከፍልሃለሁ አላህ። ወእና አላህ ለወ ኸይሩ ራዚቂን አላህ ከመጋቢዎች ሁሉ የበለጠ አስደሳች አስተናጋጅ እሱ ነውና እኔ ዘንዳ ተይዞላችኋል አልከሰራችሁም አይዟችሁ። እንግዲህ በዱንያ ምናልባት አጋጣሚ ሆኖ ዲል ካገኛችሁና ወደ ሀገራችሁ ተመለሳችሁ አንድ ነገር ነው። ያ ባይሆን እንኳን አትከስሩም። በእኔ ብላችሁ እስከወጣችሁም እስከተከፈላችሁ ድረስ በጀነትና ይወረታችሁን ከፍላችኋለሁ ሲል ቃል ገባ አላህ ሱብሃነሁ ወተዓላ። ለይድኽለነሁም ሙድኸለን የርዳውነህ እና እንዲህ አይነቶቹ እንግዲህ ሀገራቸው የተባረሩ ባይተዋሮችን በዘንዳ እንኳን ዋጋ የሌላቸው ከርታታዎች ተደርገው ቢወሰዱ አይንፈላችሁ። አላህ አስደስታቸው ሆነ መግቢያ ቦታ ላይ ይጋብዛቸዋል። ወእና አላህ አለዓሊሙን ሐሊም አላህ ለወዳጆቹ የሚበጀውን ነገር አዋቂ ነው። እንደገና ደግሞ በጥላቶቹም ላይ ታጋሽ ነው። ለዚህና አህለል ባጢል እንዲህ የሚመስሉትን ኑር ሰዎች በማባረርና መቆሚያ መቀመጫ በማሳጣታቸው ወዳውኑ ልበቀላቸው እየቻልኩኝ ዝም ብዬ አሳልፋቸዋለሁኝ የናልኩ ማለት ታግሮችን ወድርኳቸው ሙእሚኖችን ጠላቸው ማለት አይምሰላችሁ ለሁሉም ዋጋውን ሰጣለሁኝ ኢላላህ አላህ Subhanahu Wa Ta'ala ስለዚህ በዚያይ ክፍተት ነገሮችን መመዘን አይገባም ማለት ነው አንተ ለቅድስ ሰላማ ከተነሳ የተራጁ ፈተናዎች ቢደራረቡብህ እስተልፈ ድረስ እንኳን ብትሄድ ከስተርካ ይባላል ለሐቅ እስከወደክ ድረስ ማለት ነው አላህ ወጨረሻው ዲል ያንተ ነው የሚያደርገው ለዛ ካፊር ደግሞ የፈለገውን ያህል ቢጎረብትና ለዚህ ማናለብ ቢሮ ቢያቀራራ አላህ በህልሙ ትግስት ስላደረገ ቀጠሮስ እየተበቀለት እንጂ እሱን መርጦትና ወዶት እሱ ጋር ወግኑ እንዳይመስልህ ይላል አላህ Subhanahu Wa Ta'ala ዛሊክ አልአምሩ ዛሊክ ናበዚህ ጉዳይ ላይ ተጨባጩ እነታ ይሄ ነው ይሄን ወቁ እንዳትሳሳቱ ማለት ነው ወመን አቀበ ቢሚስሪ ማውቂበ ቢሂ እስላይ በደረሰበት ጥቃት አቋያ አጣፋ ምላሽ ሰጠተው ደሞ ይላል እንግዲህ ስደተኞች አቁርፈው ነው ታገራቸው የሚሄዱት እኛ መብታችንን ከተነፈልን ዲናችንን ተከከለከል እንዴት እንኖራለን ብለው በሚሄዱበት ጊዜ ጥላት ደሞ ተከታትሮ ምናልባት ነገ ሄደው ከውጭ ተደራጅተው ተጠናክረው ይመጡብናል በሚል ፍጋት ሄዶ ይከተከታቸዋል ማለት ነው ያ ጥቃት በሚፈጸምባቸው ጊዜ እንደገና እነሱም ደሞ አላህ ረድቷቸው መልሰው አጠፋ ለመስጠት ተቻሉ ማለት ነው ሁሞ ቡሪያ አለይ ንቁም አላቅማቸው ለመከላከል ይሞክራሉ ጥላት እየተከታተለ ይከተከታቸዋል እነሱም ደሞ ባላቅማቸው እጃን ሰጥም ብለው አጠፋ ምላሽ ሰጣሉ ማለት ነው በዚህ መልኩ እንግዲህ ወዴት ትግል ወዴት ንቅንቅ ከገባችሁ ሁሞ ቡሪያ አለይ ጥላት እንግዲህ በቁጥሩም በኃይሉም የበረለተ ስለሆነ እንደገና እናንተ የተወሰነች እርምጃ ስትወስዱ እንዲሽናትና ለዚህ ድረስክ እንደብሎ ደግሞ ኃይሉን አጠናክሮ የበለጠ ሊደቁት ከሞከረ ይላል ለእንሱራሁንላህ አላህ ያኔ እንዲረዳችኋል ምክንያቱም የምትችሉትን ተሞከራችሁ ምንም አቻባትሆኑ ያኔ እኔ እገባበታለሁ ትግል ውስጥ ይላል አላህ Subhanahu Wa Ta'ala ይህ ነው ችግሩ እንግዲህ ማለት ነው ሰዎች እንግዲህ ለምናምንበት ዓላማ ምስዋት መክፈል አለባቸው በሚችሉት አቅም እርምጃ ደረጃ በደረጃ መውሰድ የሚገባቸውን እርምጃ መውሰድ መቻል አለባቸው ማለት ነው አንደኛ መጀመሪያ ምንም አቅም የሌለህ ከሆነ ስደት ነው የምታረገው ማለት ነው ወይ በድርድር በለመና የሚሳካ ነገር ካለ ተይጋ ሸባክ እኔ ቆመን ባንተ ላይ ችግር አልደረ እንዳለም እግል ኢባዳየን እግል ጸሎቴን ብቻ ማድረግ ነው የምፈልገው ብለህ ለምን የሚሳካ ከሆነ ያ አይሆንም ካለህ ደግሞ እንግዳው ማለት ጊዜያዊ ኑሮ ብዬ ሃይማኖቴንማ አልችልም ብለህ አኩርፈህ ትወጣለህ ማለት ነው አኩርፈህ አካባቢውን ተለቀክለት እኔ ከሀገር የተሄደልኝ ምን አባት ያደርግልኛል በሎት ዝምታ ላይ ይሄም አንድ ነገር ነው ማለት ነው አንዳንዱ ደግሞ ፈሪ አባራሪ አለ ማለት ነው ገባበት ሊገባ እሱን አላም ነው ይጄ ማጥፋት አለብኝ ብሎ ይከታተልሃል ማለት ነው በሚከታተል ጊዜ ደግሞ እንግዲህ አንተ ፈሪ አጣው ማባራሪ ነው እና ተሸሸ ቁጥር የሚከተል ከሆነ ታለም ወጣት ትሄድመጅ ትሄዳለህ ከተለባውን ጊዜ ሙአሰላ ዓለም በሙሉ ተገናኝቷል ማለት ነው ወጥሮ የተወሰነች ክፍለ ሀገር እንኳን እንደዛ ካከገባ ማንንም አያገኝም ነበር አንተን ከባባ ብትባ የተዛጀዋለ የት እንዳለ እየተናገረ ነው ያለው የተሄዳል ለአፍሪካ ብትገባ አውሮፓ ብትገባ አሲያ ብትሄድ ሁሉ ነገር ማለዋር ነው በየቀኑ ማለት ነው እዛ ከላው ሊልክባል ማለት ነው ያሳፍናል በየሄደበት ይሄ ከሆነ ምንድነው ያለው አማራጭ እንግዲህ ሰው የማይለቀኝማ ከሆነ ባለቻግኝ እንግዲህ አንድ ነገር አርግ እንኳን መሞት አለብኝ ወደሚለው ተሄዳል ማለት ነው ያንንም በመታረቅ ጊዜ ደግሞ እሱ የበለጠ ይናደዳል ማለት ነው እሱ ደግሞ ከመሸሽና እስተማለት በስተቀር ለዚህም በቃ እንዴ እሱም ደግሞ አንዲት እንኳን ትንጥይት ተተኮስ ሽጉጥ አንድ ፈላይ ታቆሰልክበት ያላላችሁ ይሄው ወደዚህ ተሻገሩኮ እነዚህን ሰዎች ካላጠፋን በቀር ምንም መኖር አንችልም ይልና ባለበለላ ኃይሉ ይነሳል ማለት ነው ደብዛሃል ያረፍ ያ በሚሆንበት ጊዜ ምን ይሆናል ያንተ አቅም እንግዲህ ፍትግራችን ልትናት ምንም ምታረግ ነገር አይደለችም ባለች አቅም ግን መሸሽ መፍቲካል ሆነ አንድ ድንጋይ ወርወርም እንደ ፍልስጤሞች አንድ ነገር ነው ማለት ነው ያንን ካደረክ ምችለውን አድርጋል እንግዲህ ማዱር ነው ማለት ነው አላህ ዝም ይላል ከዛ በኋላ በእንሱራላህ የሚለው ያን ነው አንተ እንግዲህ ምችለውን አድርጋል ጀምራሃል እኔ ደግሞ የጎደለውን ሞላለሁኝ በዚህ መልክ እንስማማ ይላል አላህ Subhanahu Wa Ta'ala እጄን አጣምረ በልበለኝ ይያልክ ምንም ነገር ሳታረግ ምን ብሎ አላህ ነፍሬ አምጣ ካልክ ግን ይሄ የብልጣ ብልጦች አካር ነው እና አንተ ሁሉ ነገር ስራ እኔ ብቻ ሁሉ ነገር ሲመቻች ወጥቼ አልጋው ላይ እቀመጣለሁ ምግቡን እበላለሁ ማለት ነው ይሄ የለም ዳመንክበት አላማት ምስዋዕት ክፍል በሚችለው አቅም ይላል አላህ Subhanahu Wa Ta'ala እና ለእንሰራው ነው ላይ ቃሉ ራሱ የሚያመለክተው ነው በቋንቋ አቋያ አንድ ሰው ገሬን ረዳው የሚባለው ባላት ሁጥላቱን ሲታገል እኮ ነው ረዳው የሚባለው አንተ ምንም ነገር ሳታረግ እንደ ረዳው ይባላል ረዳው አይባልም ከሰው የመጠገለን ዝም ብሎ ማናለብ ብሎ ጨፈጨፈው ነው የሚባለው እንጂ ለገሌ አግዞ አይባልም አግዞ የሚባለው ባለ ጉዳዩ ሲጨረጨር ነው መጀመሪያ ማለት ነው ባለ ጉዳዩ አንድ ነገር ለማድረግ ሲሞክር ደካማ ሰው ለምሳሌ አንድ ጥጋበኛ መንገድ ላይ ዝም ብሎ ምንም የማይችለው ንስኪን ያንከባለው ሲደወደው ብታገኝ አንተ አይሰማህ ራስህ ማጣቀሰው እንኳን ሰው እንጂ ምን አደረገ ብላ ማለት ነው ግን ዝም የሚል ከሆነ ያ ሰውዬ ባለ ጉዳዩ ምን ነገር ማያረክ ከሆነ ምን ታረጋለህ ማለት ነው ምን አባሪው ሊሆን ይችላል አሽከሮ ሊሆን ይችላል በቃ እየገረፈ ነው ብለህ ነው የምትሄደው ማለት ነው አንተ አቋም ማሳየት አለብህ ማለት ነው በሚችለው አቅም ስትጠረቀህ ሳይ በሰው ደረጃ እንኳን ዝም ብለህ አልፈም ህሊናው አይፈቅድለትም ማለት ነው አላህም እንደዛ ነው ወለላህ ለመሰሉ አላ የምትችሉትን ሞክሩ የተወሰነ ነገር ስታደርጉ ታጥማችሁ በላይ አዳጋችሁ ሆነ አይደለም በቃ እኔ እንግዲህ ጌታዬ እርዳኝ ربي اني مغلوب فانتصر ان قالت نبي الله عنه حمالكم تشاتون هنا يعني كل امتات يدكم انتلتي سايلو بمجرشا تشندس يالوني انري تماتت يعني يقم ايه غدا يالكنا انت يا انت ترى قرالوت الله بقى ايش يالنا وداو نور مجاو مستدي لا تدر الارض من الكافر اند يارا شجراچن ايه نو انيا مالتنا كل نظر يفلقو نظر يدرجال انيا عنديت نظر ايقطقطنم عند نظر لمارج ان موكرم الله يدرجو الذين الله الله تعالله ما انه اندزي يالو لدينو الله الله مالك كو انت مرات يا الله هيلكونك يا الله هيلنك يا الله الدين ماسكبر عليه يميل وني كلله فما انه لينو نميرجو الله راسه ولله جنود السماوات والارض نوكم له كل ما علم يسنو ይፈልገውን ይፈልገው ማጥፋት ይችላል ያንን ግን ሚናው እንዲለይ ያስፈልጋል ያንዳንዱ ማን ያላህ ወገን መሆነን አንተ ምጽዋት ስትከፍል ነው በሚችላታ አቅም በትንሿን ብትሆን እኔ ማድረግ አለብኝ ስለ ሰይጣን እንኳን ይሁሉ ለጣዖት ብሎ ይሁሉ ያደረገ እኔ ላመንኩበት ለቅዱስ አላማ ለምንድን ነው አንድ ምጽዋት ማልከፍለው የሚል ወንጂ ስታሳይ ነው አላህ አይዞ እንግዳው እንማ ካደረስ እኔ ያለሁኝ የሚልህ ማለት ነው ان الله يرجوال بارجت لان ينصرنا الله شنو عمل كسب جوابنا والله لينصرنا الله ينين عينت انكتكاسي يميادرجتو بكبره بجر ما يملالو يرجوالو الى الله سبحانه وتعالى ان الله لا اول العفو الغفور الله ربنا سبحانه وتعالى يقرباي نو مهاره مهرتن فتي نو قدم سين انغري علاماتهم سايجنذبو يترفسفسو قيتو طلعت اندزي سيتاوتباچو ብዙ ስህተቶችን አስመዝግበው ነበር ኋላ ግን እንደገና ወንድ ይገስተው ተመጨ ድረስ ነው ዲኔ እንደገና ይረገጠው የሚሉ እንቅፍቃሴ ካሳዩ ያለፈው ድክመታቸውን ይቅርብ ይያልፋቸዋለሁ ወንጀላቸውን መምራቸዋለሁ ድጋፌን መሰጣለሁ ያኔ ነው እኔ ድጋፍ መጠበቅ ያለባችሁ ይላል አላህ Subhanahu Wa Ta'ala እና ይሄን እንግዲህ ሹሩጦችን እያስቀመጠ ነው አላህ እንድረዳችሁ ተፈልጋላችሁ ናተ ጀመሩ በጉዳያቸው በጉዳይ አንተ ዋጋ ሳትከፍል ሌላ ሰው መጥታረደ ይብረን ዲትወክታለ ባሊከ ያን الله يجل له في النهار يم الله سبحانه وتعالى قادر لمهونو يفلدهون ነገር ለማድረግ ሙሉ ችሎታ ያለው ለመሆኑ ለእናንተ ጉዳይ ይቀርና በአለም ደረጃ የሚከተቱት ነገሮች ብትመለከት የኔ ኃይል አድማስ ጥፋት ምን ያህል እንደሆነ ልታስተላልፍ ለምሳሌ ለሊትን በቀን ውስጥ ያስገባል አላህ ቀንንም በሌሊት ውስጥ ያስገባዋል አይደለም እንዴ ይሄ እንኳን አያደግፈኝም እንኳን አንድ ጥጋበኛና አመጠኛ ማንበርከክ ቀርቶ ነው የሚለው ምን ቀን በቀን ሰዓት ለሊት ይመጣ አይመስልም ያው ልጅ ይጠለማ የታለ ባሁን ሰዓት እንደገና ተጥንት ሰዓት አቆይታ በኋላ ደግሞ ይሄ ሁሉ ብርሃን ይጠፋና ድንብ ይጠለማ ይመጣል የሄንን ክፍለ ጊዜ ለትና ቀንን የሚያወራርስና የሚያሸጋጭክ የሚቀያይር ኃይል ያለው ጌታ ዝግባ የማይባሉ የሰው ልጆችን መምጣትና ማጥፋት ያቅተዋል ብላችሁ ታስባላችሁ ይላል ማን ናብ ለቱም በቀን ሲያስገባል ቀኑ በሌሊት ሲያስገባል ማለት ሰዓቱን ያወራርሰዋል ቀን የነበረውን ወደ ሌሊት ሌሊት የነበረውን ወደ ቀን ሲቀይረው አንድ ነገር ምንም የሚከብደው ነገር የለም ማለት ነው ወይም ሰዓቶችን ሲያሸጋሽግም እንደዛው ማለት ነው ወአንላህ ሰሚዑን በሲር አላህ ደግሞ በእናንተ ዘንዳ የሚባሉትን ቃላቶች ሁሉ በቅርብ ይሰማቸዋል። የሚደረጉትን እንቅስቃሴዎች ሁሉ በቅርብ ይመለከታቸዋል። ከሱ የሚደበቅና የሚሰወር ከቶ ምንም ነገር የለም። ግን እናንተ እኔን ድጋፍ እንዳታገኙ የሚያደርጋችሁ የራሳችሁ ድክመትና ስንፍና ነው እንጂ ነገሩን ሳላውቀው ሳልረዳው ቀርቼ አይምሰላችሁ። ሁሉን ነገር በቅርብ እከታተለዋለሁ፣ አውቃለሁ፣ ሰማለሁ፣ አያለሁ። እናንተ ግን እንደምፈልገው ስላልሆናችሁ ነው ድጋፌን ያልሰጠኋችሁ እንጂ እኔማ ሁልጊዜም ለመርዳት ዝግጁ ነበርኩኝ ሸርጡን ብታሟሉ ኑሮ ይላል ማለት ነው። ذلك الامر ذلك አሁንም ቁም ነገሩ ይህ ያልኳችሁ ነው። ከዚህ ውጪ አይደለም። لأن الله هو الحق الله سبحانه وتعالى تبارجنا መኖሩ የማያረጋ የማያጠራጥር የሆነ ጌታ ነው። እኔ መኖሬን አትጠራጠሩ። ምክንያቱም ሙእሚኖች አላህ ወዳጆች ናቸው፣ ካፊሮች አላህ ጠላቶች ናቸው። ለምን ነው ጠላቶቹ ወዳጆች ዝደቁ ዝም የሚላቸው የምትሉት አልገባችሁም። እኔ የሐቅ ጌታ ነኝ፣ የምመራውም በሐቅ ነው። ማድረግ ያለበትን ያደረገን ባሪያዬን አሳልፍ ያልሰጠውም። ግን እናንተ በሐቅ ላይ ሳትቆሙ ለሐቅ ሳትወግኑ ፈጽማችሁ ብቻ ሙእሚኖች ነን ለምን አረዳንም ብትሉ የካቱች ነው አካዳችሁ ነው የሚለው ማለት ነው። وانما يدعون من دونه والباطل كالله ليلا ደግሞ የተለያዩ አምላኪዎች እንደጌታ አድርገው ይረዳናል ይደርስልናል የሚሉት ሁሉ ከንቱ ነው። ከምንም አይነት ከኔዎች አንድ ሐቅ የሆነ አምላክ የለም ይላል። وان الله هو العلي الكبير الله ከሁሉም በላይ የላቀ ታላቅ ጌታ ነው። እሱን የሚወዳደርና የሚፎካከር ከቶ ምንም ነገር የለም። ስለዚህ ይሄን የኔን ድጋፍ ማግኘት ከፈለጋችሁ እኔ እንደምፈልገው መሆን እድሜን ተበቅባችኋል ማለት ነው። ያንን ነገር ለማድረግ ሳትችሉ ግን እኔን መውቀስ አግባብ አይደለም ማለት ነው። አለም ተራየነ አንላህ አንዘለ ሚነ ሰማኢ ማአ አላህ ችሎታው ወሰንና ገደብ የሌለው ለመሆኑ ሌላም የምታውቁት ቅርብ መረጃ ልስጣችሁ ይላል። እና እያንዳንዳችሁ አላህ ከወደ ሰማይ ዝናብ ውሃን እንደሚያወርድላችሁ ታውቃላችሁ አይደለምን? ያንን ዝናብ ማን ነው የሚያወርደው? እኔ ባልከው ኑሮ ፈጉስ ቢሆል አርዱ ሙኽደራ ዝናብን በመሬት ላይ በማወርድ ጊዜ ወዳውኑ ደረቅ የነበረው አዋራው ሲቦን የነበረው አን የከሰለ መሬት ወዳውኑ አረንጓዴ ይለብሳል አይደለም እንዴ በኔ ጸጋ ይላል። አላህ እንግዲህ በሌላም በኩል እንደዛው ነው። የተጨቆኑ የተረሱ የተረገጡን ህዝቦች ተነሱ ካልኳቸው እንደ ሞተው መሬት አነሳቸዋለሁ። እንደገና ደግሞ ተጋበኞችን ጥቂት ረጽ የነበሩትን ዲቀቁ ካልኳቸው ይደቃሉ። ከኔ ውሳኔ ውጭ ማንም የሚያረጋግልምና ማለት ነው። እንአላህ ለጢፉን ኸቢር አላህ Subhanahu Wa Ta'ala በእውቀቱ የረቀቀ ለወዳጆቹ ደግሞ እጅግ አዛኝ ሩሩ የማንኛውንም የዓለምን ምስጢር ደግሞ በቅልብ በጥልቀት የሚያቀ ሆነ ጌታ ነውና በዚህ መልኩ ተገንዝባችሁ እኔ እንደምፈልገው ከሆናችሁ ምን ጊዜም የኔ ድጋፍ አይለያችሁ። እናንተ ራሳችሁ ግን እኔ እንደምወደው ካልሆናችሁ ራሳችሁን በራሳችሁ ነው የጣላችሁ ይላል። ለማዲስ ሰማዋት ወማፊ አልአርድ ለሱ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የርሱ ናቸው ይላል። እና ኸልቀን ወሙልከን ወተድቢራ ማለት ነው። ሰማያት ሰባቱም ሰማያት ከዛም በላይ ኩርሲዩ ማርሹም ተጨምሮ በምድርም እንደዛው ዓለም ዳር ፈዳር አጥናፍ እስከ አጥናፍ የፈጠረው ማን ነው ከተባለ እኔ ነኝ የፈጠርኩት ማን ነው። ይህን ሁሉ ዓለም የሚያስተዳድረው ማን ነው ከተባለ እኔ ነኝ። በዚህ ሁሉ ዓለም ውስጥ የሚደረጉትን ክስተቶች እንቅስቃሴዎች ማን ነው የሚያስተናግዳቸው ከተባለ እኔ ነኝ። ከኔ ውጭ ማንም የለም ይላል ማን ነው። ወእንአላህ አለዋል ገኒዩል ሐሚድ አላህ ደግሞ ከሁሉም የተብቃቃ የሆነ ጌታ ነው። ከሁሉም ተማንም ፍጡር ምንም ነገር አይፈልግም ማለት ነው። እናንተ መልካም ብትሰሩ ለራሳችሁ ብታጠፉ በገዛቻችሁ ለጥፋታችሁ ነው የሚሆነው እንጂ በወንጀላችሁ አልጎዳ በኢባዳችሁ አልጠቀምም። ከእናንተ ምንም የምፈልገው ነገር የለም። እንመክራችሁ ለራሳችሁ የሚበጃችሁን ብቻ እንጂ እኔ በእናንተ ልገለገል አይደለም ማለት ነው። አልሐሚድ ምስጉን የሆነ ጌታ ነው። ደግሞ እናንተ ባታመሰግኑኝም ሁልጊዜም ምስጉን ነኝ በይዘቴ ራሱ። ምክንያቱም ምስጉን የሚባለው አንድ ሰው የደግ ነገር ምንጭ ሲሆን ነው። የመልካም ነገር ሁሉ ምንጭ አላህ ነው። ወማ ቢኩም ሚን ኒዕመቲን ፈሚን አላህ እንዳለው እና የሚያስመሰግኑ ነገሮች ሁሉ በሙሉ ከሱ ከወረ የሚመጡት አንተ ካመሰግን ያንን ውለታውን አውቀህ ጥሩ ነህ ማለት ነው። የሰው ውለታ አላጠፋህም። ሳታመሰግን ከቀረ ግን ለውለታው ባለቤት ምስጉን መሆኑ አይቀርም። አንተ ምስጋና ቢስ ሆንክ እንጂ ማለት ነው። ስለዚህ ለራሳችሁ ብታውቁና ብትሰሩ መልካም ነው። እኔ ግን እናንተ የዓለምን ገዱ ብትሄዱ እኔን የምትጎዱኝ ነገር አይደለም። መልካም ብትሰሩም እኔን የምትጠቅሙኝ ነገር አይደለም። አጠምሩልኝ፣ አትቀንሱብኝ። እና ብታመዘግኑኝ መልካም ነው። ሳታመዘግኑኝ ከቀራችሁ ምስጉንነቴ አይቀርም። ይሄንን አውቃችሁ ወጥ ለራስህ ብትል እንደሚባለው ለራስህ የሚበጅህን ስራ እኔ እንደሆነ ምጎዳው ምጠቀመው ነገር የለም በእናንተ ኢላላ አላህ Subhanahu Wa Ta'ala። እና አልዓሊዩ አልከቢር የሚለው ወልቀር ወዑሉ ወልቀር ወዑሉ ወልሻን ይባላል። ሶስት አይነት የዑሉ ማዕና አለ ማለት ነው። አላህ ከሁሉም በላይ ነው ይላል። ከሁሉም በላይ ነው ማለት ምንድነው? በዛቱ ከሱ በላይ የሆነ ነገር የለም። ሌላው ፍጡር ነው። ፍጡር ከፈጠሩ በላይ ሊሆን ይችላል። ስለዚህ አለል አርሽ ተዋሚነው ለዚህ ነው። አርሽ አዘመል መክሉቃት ነው። ተዓለም ሁሉ በላይ ቁንጮ ላይ ነው ያለው። ከሱም በላይ ነው። ምክንያቱም ከጌታ በላይ ምንም ነገር ሊኖር ስለማይችል ማለት ነው። እንግዲህ ይሄ በቦታ ከሁሉም በላይ ነው። እንደገና ደግሞ በሸን በደረጃም ከሱ በላይ ከሁሉም በላይ ነው። እሱን የሚወዳደር ደረጃ ያለው ማንም የለም ማለት ነው። በኃይልም ከሁሉ በላይ ነው። እሱን ሊከራከርና ሊቃወም የሚችል ኃይል የለም ማለት ነው። ሁሉንም እንግዲህ የዑሉው ማዕና ያካትታል። ከቢር የሚለውም እንደዛው ነው ማለት ነው። በዛቱም በሲፈቱም በአፍዓሉም በስልጣኑም ከሁሉ በላይ ነው። እሱን የሚወዳደርና የሚፎካከር የለምና ይህንን አውቃችሁ ለኔ ታማኝና አገልጋዮች ከሆናችሁ እኔ እናንተን አረሳችሁም አልጠላችሁም። እናንተ ራሳችሁ ግን መወጣት ያለባችሁን ኃላፊነት ሳትወጡ በስም ብቻ ለምን አረዳንም ብትሉ ይሄ የሚሆን ነገር አይደለም። እኔ ስርዓት አስቀምጫለሁ። በስርዓት የመሰረት የሚመጣን ሰው አስተናግዳለሁኝ። ከዛ ውጭ ሆናችሁ ግን እኔ ብትወቅሱ አያዋጣችሁም ነው የሚለው አላህ ሱብሃነሁ ወተዓላ። አለም ተራ አየህን ይላል ወይስ አታይምን? አላህ ጀለ ወዓላ ሰኸረ ለኩም ማ ፊል አርድ፣ በምድር ላይ ያለን ነገር ሁሉ ለእናንተ አመቻቸላችሁ። እናንተ እንግዲህ በምድር ላይ ፈጥሮ የምትበሉት የምትጠጡት የምትለብሱት የምታጌጡት የምትጠለሉበት የሚያስፈልጋችሁን ነገር ሁሉ ሀጃቱን ባይፈጥርላችሁና ባያቀርብላችሁ ኑሮ እንዴት ትኖሩ ነበር ይላል። ሁሉን ነገር እኮ ያዘጋጀሁላችሁ ያመቻቸሁላችሁ እኔ ነኝ። ማንኛውም አቂል የሆነ ሰው ይህንን አያይም ይህንን አይረዳም ይላል። ራአ የሚለው ቃል አለም ተረ የሚለው ሁለት አይነት ማዕና አለው። ራአ ልበሰር ወራአ ልበሲራ። እና በዛሂር የሚታይ ነገር ከሆነ አታይምን? ነው ፊትለፊ ያለበት መሬት አይታይህም? በላው ላይ ያለ የፍጥረታት አይነት አይታይህም? ታየዋለህ። ሰማያትን አታይም? ከዋክብትን፣ ፀሐይን፣ ጨረቃን፣ ሌትን፣ ቀንን አታየው? ይታያል። ከዚህ በላይ መረጃ ምን አለ? እንደገና ደግሞ በማዕና ከሆነ አንተ አቂልና አእምሮት ካለ ድረስ በዓለም ላይ ያሉ ሁኔታዎች በሙሉ አጥም በልብ አትገመግማቸው ምን ምን እንደሆነ ማወቅ ይችላል አቂል የሆነ ሰው ማለት ነው። ስለዚህ ይህንን አታይም ወይም አትረዳም ነው ይላል። ሰኸረ ለኩም ማ ፊል አርድ፣ በመሬት ላይ ያለን ነገር ሁሉ በሙሉ የፈጠረና ለእናንተ አገልግሎት ያሰለፈ አላህ ብቻ መሆኑን አታውቅምን? ኦኬ ይህንም አታውቅ ከሆነ በውሸት እንኳን ነኝ የሚል እኮ የለም። ዓለምን በሙሉ የፈጠርኩት ሁሉ መልክ እንደዚህ የዘጋጀሁት እኔ ነኝ የፈረረኩት የሚል ሰው አለ? ማንም የለም። ስለዚህ ብቸኛው የዓለም ባለቤት እሱ መሆኑ ተረድቷል። ያለምንም ተፎካካሪ ማለት ነው። ክፋቢል አናቅም ነው የሚሉት እንጂ እርግጠኛ ሆነው የለም ብለው ለመደምደም የሚችሉ የሉም ማለት ነው። ምክንያቱም የስራ ውጤቱ እየታየ ነው እና ያለው ሰማይ የሚባል ነገር ዓለም የለም፣ ምድር የሚባል ነገር የለም፣ ሰው የሚባል የለም ቢል መሳቂያ ነው የሚሆነው። እነዚህ ነገሮች ካሉ ደግሞ ባለቤት ያስፈልጋቸዋል። ማን አመጣቸው? በዚህ መልክ ማን ነው የሰየማቸው የተባለው ጥያቄ መልስ የሚያገኘው በአላህ ነው። እኔ ነኝ ይህን ሁሉ የፈጠርኩት እያለ ኃላፊነትን እየወሰደ ነው። ሌላ ግን ኃላፊነት እንዲወስድ የሞከረ የለም እስካሁን። ዓለም የኔ ናት ብሎ የሚከራከር ማንም ሰው የለም። ይህ ከሆነ ታዲያ የዓለም ባለቤት እኔ መሆኔ ከታወቀ ለእኔ ፍቃድ ለምን አትንበረከኩም? ለእኔ ለምን ታማኝ አገልጋይ አትሆኑም ነው ጥያቄው። ሲሳይን እየበላህ ለምን በእኔ ላይ ታምጻለህ? ሁሉ ነገር ከአንተ ነው የመጣው ስለዚህ ያበቃ። እኔ ግን አንድ ነገር ሳዝዝ ለምንድን ነው እንደገና የምትነጫነጨው? እኔ አዘዝኩህን ለምን አትቀበልም እና በፍቃድ አትመራም ለማለት ነው። ወልፉልከ ተጅሪ ፊል ባህሪ፣ በምድር ላይ ያለን ሁሉ ለእናንተ ጥቅምና አገልግሎት ተደራሁላችሁ ማለት ደግሞ በየብስ ብቻ ማለትም አይምሰላችሁ። መርከቦች በትልልቅ ባህሮች በዩቃንሶች ላይ እንዲናኙ እንዲሮጡ የማደርግላችሁ እኔ ነኝ። መርከብን ስራ ባላስተምራችሁ ባህሩን ደግሞ ለመርከብ ጉዞ የተመቻቸ ባላደርግላችሁ እንዴት ትሄዱ ነበረ ይላል ማለት ነው። በፍቃዱ መርከብን አላህ Subhanahu Wa Ta'ala የዓለም መገናኛ የሸቀት ማጓጓዣ ያደረገው እሱ ነው። የመጀመሪያው መርከብ በቀጣ በወህይ ብትዛዝ ነው ነብዩላህ ሆናቸው ተደረኩት። ከዛ በኋላ ነው ያደገ መጥቶ አሁን አለበት ደረጃ የደረሰው ማለት ነው። የኑር ያደረገው ማን ነው ካለን ይላል ወይም ሲቁስ ሰማን ተካለ الارض ከዛ በላይ ደግሞ ሁላችሁም ልትቀዱት የማትችሉ አንድ ተጨባጭ ነገር አለ። ሰማይን ባላለ ዓለም አለ ከበላያችሁ ወይስ ይላል አለ። ስለዚህ የሰማይ መረጃ አንድ መሰሶ አለ ዓለም ስትታውት ምንም ነገር የለም። ማን ነው ያዘው ሰማውን አንድ አይሉ ሰባት ሰማይ ባደ ኋላ ይተደርድሮ በዝክብደትና ስፋቱ ለዘመናት የሚኖረው በማን ኃይል ተይዞ ነው ይላል። ወልቱ ከሰማ አንተ ቃል አርት ሰማይ በመሬት ላይ ወርዶ እንዳይደፋ ጠብቶ ወጥሮ ያዘላችሁ አላህ እኮ ነው ይላል። ይሄ በቃ ለሰማይ መኖሩ ሁሉ ሰው ያቃል ማለት ነው። ሰማይ ደግሞ አሁንኛ እንደምንገምተው እንደ ትንሽ ቆርቆሮ ነገር ይመስለናል ስስ ነገር። ወፍራቱ ዲንዲያኔው 500 ዓመት የሚያሰራው አንድ ሰማይ ራሱ ዲንዲያኔው ማለት ነው። ወርዱና ስፋቱ እንግዲህ አላህ ይጅማን ማለት ከየት እስከ የት እንደሚባል ነገር። በዚህ መልክ ተባጥ ሰማያት አለ ከዛ በላይ ደግሞ ሁሉን የሚያጠፋ አርሽ ቁርሲ አለ። ይሄን ሁሉ ግዙፍ ዓለም በዳጎ ሰዋ ላይ ወደ መሬት ወርዶ እንዳይደረመስና እንዳይጠፈልቃችሁ ወጥሮ ያዘላችሁ ማን ነው ሲነገሩኝ ይላል አላህ Subhanahu Wa Ta'ala። በመሬት ላይ ሰማይ እንዳይደፋ ያደረገው ማን ነው? ኢላ ቢኢዝኒ በእሱ ፈቃድ ካልሆነ በስተቀር በምንም አይነት አይወድቅም ተይዟል ማለት ነው። እሱ ቢፈቅድ ግን ወልጫ ቢለቀቅ ሰማይ ያልቀላል ሁሉም ነገር ማለት ነው። ወይም ይሄንን እንግዲህ እንዳላረግ ሱብሃንአላህ እኔ ራሴ ነኝ ይሄን ነገር የወሰንኩት አለበለዚያ እኮ እናንተ ጋር መጨቃቀያ አያስፈልግም ሰማይን ብለቃት በአንዴ በደቂቃ ጠጥ ትሉ ነበር በያላችሁበት ይላል። በመሬት ላይ እንዳይደፋ ሰማይን ወጥሮ የያዘው ማን ነው? ኢላ ቢኢዝኒ በስተፈቃድ ካልሆነ በስተቀር በምንም አይነት ሰማይ ከቦታው ለቆ ሊወርድ አይችልም ማለት ነው። እና الله بالناس لرؤوف الرحيم እና ሰማይን ለዘመናት ይሄን ያህል ጊዜ ወጥሮ ያለምንም ስጋት እንዲቶሩ ያደረጋቸው ምንድነው ምክንያቱ ቢባል አላህ ሰዎች ክፉ ከመሆናቸውም ጋራ ለሰዎች እጅግ አዛኝሩሩ በመሆኑ ነው። ጨክኛ አልጨክንባቸውም እንደናንተ ስራ ቢሆን ኖሮ ይገባችሁ ነበር ግን የፈለገውን ያህል ብታጠፉም ብታከፉም ቀጠሮ ይዤላችኋለሁ እዛ ቀጠሮ እስከሚደርስ ድረስ ተናድጄ ሰማይን ልቅ ላስተፈልቃችሁ አልፈልግምና በረራዬ ነው የታደኳችሁ አልበለዚያ እንደናንተ ቢሆን ኖሮ እንግዲህ ወራችሁን ታገኙ ነበር ይላል ማለት ነው። هذا صلى الله عليه وسلم على النبي وعلى آله والسلام عليكم ها قال النبي صلى الله عليه وسلم اه قال النبي فرده لما تكلم كل نغير ده Yeah.